ሲል ወደ እስልምና የገባ አልገባህም እንለዋለን። እስልምና ውስጥ ገብቶ ደግሞ ይህን ነገር እነዚህ ሁለቱም ያበላሸ ደግሞ ከእስልምና ይወጣል። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ያበላሻቸው በማንም አይነት ምክንያት ያበላሻቸው ከእስልምና ያወጣል። ኦኬ። ሁለተኛ ሩክን አሊ ሁዋ ኢቃም ሰላ እክተለፈ ልዑለማ أكثر العلماء يقولون تارك الصلاة كافر، كما هو تارك الإيمان كافر، تارك الصلاة كافر. وبعض العلماء يقولون لا، تارك الصلاة لم يكفر، ولكن هو فاسق فاجر مجرم، وفي يوم القيامة يكون مع فرعون وهامان وقارون وأبي بن خلف النزاع ينتنو يكفر يدرق أبالي هنو كالنسو قانو የሚሆነው የውመል ቂያማ እነሱ የገቡበት ጀሀነም ይገባል። ግን ስንት ሚሊዮን ስንት ቢሊዮን ሰና ተዓዝቦ ይወጣል ይላሉ። ሌሎቹ ግን ምናሉ ሁወ ካፊሩን ቢላህ ኢዛ ደኸለ ናር ላ የኽሩጅ። ኢዘን አንዱ ቢእጅማዕ ልዑለማ ወሁወ ላኢላሀ ኢለላህ ሙሐመድ ረሱሉላህ፣ አንዱ ወሁወ ሰላ ወህየ ሰላ ኪላፍ በይነ ልዑለማ። እሺ፣ እነዚህ አምስት እንግዲህ أركان الإسلام إبالالو. وثبتت هذه الأركان نزي أمستر كنوش يتبالو دمو يترقاقت ألت بقرآن النا بحديث سيهون حديثو بنتقس من إلال بني الإسلام إلى النبي صلى الله عليه وسلم. بني الإسلام يعني إسلمنا يتمسرتو يتقنباو بأمست مسسونو نا بيت ستقنبا ضروري مسسوها شالو አራት ማዕዘን ቢያንስ አራት ማዕዘን አለ ወይም አራት ኮርነር እንደዚህ። ስለዚህ በእነዚህ አምስት ነው እስልምና የተቋቋመ አሉ። ከዛ ቀጥሎ ወላ ተፍሱድ ቢከትረት ልመዓሲ ኢላ ዋሂድ፣ ከነዚህ አምስት ማዕስያ አያፈርሳቸውም። ከነዚህ አምስት አርካን ልእስላም አራቱም ማዕስያ አያፈርሳቸውም፣ አንዱ ግን يعني يا بلا شوال. تمام، ولو تن ايش نقدر نكون يا بلا شوال ابا بوست الصلاه تنش مع سياب التارق ويم دمو الصلاه تنش بتتبلا السنه بتتو مستحب بتتو منام بتتو يعني صلاته اي فرسم ويم دمو بدل ان نغاغر نغر صلاه يسجد زينا كادرغا عند سو ሰላት ከሰገደ መተለም ቢድዓ ካደረገ ሰላቱ አይፈርስም። ነማዓሲ አያፈርሰውም። ሲያምም እንደዚህ፣ ዘካትም እንደዚህ፣ ሐጅም እንደዚህ። ተውሂድ ግን ላ ተውሂድ ግን ጤፍ የምታህል ነገር ሽርክ ካስገባባህ ኸላስ ፈረሰ ማለት ነው። በተውሂድ ረገድ ከመጣን የተውሂድ ምሰሶዎችና የተውሂድ አቋም ትንሽ ካበላሸህ፣ ለምሳሌ ምሳሌ ልስጣችሁ። አንዱ አምስት ሰላት ይሰግዳል፣ እንዲያውም ኢማም ነው፣ የመስጊድ ኢማም ሆኖ ያሰግዳል። ለሀያ ዓመት ያሰግዳል መስጊድ ኢማም ሆኖ። ግን ሰላት አልዓስር ከሰገደ በኋላ ከመስጊድ ይወጣና ወደ ቤቱ ይሄዳል። በቤቱ ወረፋ አለ፣ ሴቶች ወንዶች እዛ ወረፋ ሆኖ ይጠብቁታል። ምን ለማድረግ? ኪታብ ይዞ ኪታብ እየከፈተ አንቺ እንደዚህ ልታገኝ ነው፣ አንቺ እንደዚህ ልታገኝ ነው፣ እንደዚህ ሊሆን ነው፣ እንደዚህ ገይቢያት ይናገራል። ገይቢያት አላህ ብቻ የሚያውቀው ነገር የሚናገር ከሆነ ይህ የፈለገውን ሰላት ቢሰግድ የፈለገውን ተውሂድ ቢኖረው ተውሂዱ ተበላሸ እንላለን። ስለዚህ አንደኛው ሩክን በቀላሉ የሚበላሽ ነገር ነው ተውሂዱ። እንዲያውም በልብ ይበላሻል። በልብ ትንሽ ጥርጣሬ ካስገባ፣ በልብ ትንሽ ያኒ ዓቂዳው ትንሽ ካጠመምከው ሁሉ ነው የሚጠመው። ሰላት ለምሳሌ አንድ ነገር ከተሳሳት ሱና ከሆነ አይፈርስም፣ አይደለም እንዴ? ሩክን ከሆነ ይፈርሳል፣ ግን ልትጸግነው ትችላለህ። ተውሂድ ላ ተውሂድ በትንሽ ነገር ከተበላሸ እንደገና ወደ እስልምና ነው የምትገባው። በጣም አደገኛ ነው። እሺ፣ ከዛ በኋላ ወባዕድ ልዑለማ እነዚህ አምስት እስልምና ምሰሶዎች ባዕድ ልዑለማ የዝኩሩሃ كأنها مفتاح بأربع أسنان. النزي أمست مسسوش قلف بيتي مي كفت قلف هنا يعني أرات ترسو شالو تيلالو نا قلفو لا إله إلا الله محمد رسول الله نو قلفو دمو ترسي لله يكفتم ينزي يزيه دمو ترسو شو يعني إقام الصلاة إتاء الزكاة صوم رمضان حج البيت ناتشو نزي أمست يقلفو ترسو شناتشو إلالو. طيب بنحريو كذبها لا. وإذا أسلم الكافر عند سو كسلم فالأربعة هي أول من يؤمر بها عند سو كسلم أشهد أن لا إله إلا الله وأشهد أن محمد رسول الله بلو ودسلمنا كقبا كهو قل لي الله تأزازوش مجمّرة مفسقم يعلبت النزي أراتنا تشو إقام الصلاة إتاء الزكاة صوم رمضان حج البيت. طبعا إقام الصلاة من امتني اللوم عذر اللوم زكاة قن كاقني صيام تيناك اللو حج نمو كاقني النزي أرات مجمّرة يمتعيك باتشو النزي أراتنا تشو كليلا فردوش مالتنو. طيب أركان الإسلام بدون أركان الإيمان لا تصح، وأركان الإيمان بدون أركان الإسلام لا تصح. قباتشو قنينو تاتشو أمست أركان الإسلام أركان الإيمان كنزي أركان الإيمان عند كتبلا شيء النزي أمست بلا شالو لدقمو. أركان الإسلام شهادة لا إله إلا الله وأن محمد رسول الله إقام الصلاة إيتاء الزكاة صوم رمضان حج البيت النزي أمستو كنزا أركان الإيمان سدس يميبالو عند كتب لاشي النزي صلاة البرمول يلو لمسة عليه بأند رسول كلام منك ويم الله ورده شو كتاب توراة إنجيل زبور منامن بأند كتاب كلام منك ويم كسدبك ويم كقششك ويم كقلدك كشوفك بأند كتاب تكفر الله صلاتهم زكاتهم صيامهم حجهم لك اندج او يموال يلهم. اركان الايمان دم لك اندزي ان تؤمن بالله وملائكته وكتبه ورسوله من امن بالله كويته انت اركان الاسلام قال در انزي اركان الاسلام امست قال در كدم ايمان راسه وغا يلهو ان تهايزو نو ميهدو 11 تهايزو يهدالو. طيب بعدين من لالن أركان الإسلام هي أعمال الجوارح، وأركان الإيمان هو إيش؟ هي أعمال القلب. أركان الإسلام يأكلات شن سرانو صلاة بقرب إجي متسرانج زكاة بمستأتنو حجم بمهدنو سيامم يعني بنتنو بمصومنو. أركان الإيمان جن بلبنا شو هلم انكسكاسي لنا شو ممكن ياتهم أن تؤمن مامن مالت بلبنو بالله وملائكتي وكتبي ورسولي واليوم الآخر والقدر الخير والشري سلزي أركان الإيمان بلب سيهونو أركان الإسلام بتكبرنو النلال النزي أرات أمس من لالو أركان الإسلام الخمسة إشي ودري لالو سداتشو. الصلوات اليومية في الإسلام خمسة عند إسلام تبلو يتهززو صلاتوش أمستناتشو سدستنيا إلاتشو أنت لمسالي كعسر بوهالا ركنو كعسر ودبك ربكو بتأم ركنو بله سدستنيا صلات بتج أمر أعوذ بالله يا الله انشرع بتنك مالتنو أفرسكو سلزي الصلوات اليومية بكاري مسجد صلاتوش أمستناتشو. اثنان بعد شروق الشمس ولتم صحيب لللبت شيء اثنان بعد شروق الشمس صحيب لللبت كان قزي ولتم مسجد له وقبل غروب الشمس يعني صحيب لللبت. طيب من دنو النسو صحيب لللبت اثنان بعد شروق الشمس لا هلت يعني صحي باللبت مسجد وهلت ناتشو منا زهرنا عصر بتشاناتشو صحي باللشبت جزء عصرنا زهرناتشو ፀሐይ በሌለችበት ጊዜ ደግሞ ሶስት ናቸው፣ ፈጅር፣ መቅሪብ እና ዒሻ ናቸው። النبي صلى الله عليه وسلم منالو أمست صلاة بك أن يمسجدك كو يعني لك أمست جزي قلاون عندما يتات أبنوالو أمست جزي قلاون يمتات أب من أنت كوشاشا أين ربتال أين ربتم بك أنا أمست جزي عند ونزال لمسال يميالف بزا ونز أمست جزي يمتات أب كونا بك أنا عند سو كوشاشا أين ربتم أمست جزي يمسجد دمو ذنب وزي اللوم. يقول النبي صلى الله عليه وسلم في حديث متفق عليه بخارينا مسلم يزقبوا حديث من إلى النبي عشان أرأيتم لو أن نهرا بباب أحدكم عن ببيتاتشو أتقب ببيتاتشو بدجاف ببيتاتشو يميالف ونز بنور أرأيتم لو أن نهرا بباب أحدكم يغتسل منه كل يوم 5 مرات سويو ببيتو نو ونزو يميالفو أمست جزي بيتات أبالو هل يبقى من درانه شيء أبو عرا منا من ينور بتال بسونته أي نور بتم قالوا لا يبقى من درانه شيء أبو عرا من بالنقوان يلو مكناتو أمست جزي سلم بيتات أب. قال النبي صلى الله عليه وسلم فذلك مثل الصلوات الخمس لكن دزي دمو أمست جزي يميسقدو يمحو الله بهن الخطايا يعني كظهور اسك عصر يا دركو ونجل عصر ستسجد هلو يتطبال كن تنانشو ونجلوش ناتشو وندموش زي لا يلب بلو كبائر الذنوب لا تغفر الا بالتوبه تلالك ونجلوش اند زينا اند ريبا اند رشوا اند سو مجدل اند حميتا منامن اند زي يتبالو اند زي بتوبه نو يدمسسو كن تقاقن يهونو حراموش اند تقاقن يهونو ونجلوش كن كفجر اسك زهور يدركوت يدركاچو زهور ستسجد يتطبالو اندغنا كعصر ود مقرب اندزي انا يقول يمحو الله بهن الخطايا يمحو الله بهن الخطايا متفق عليه. طيب وما بين الصلاتين تكفير للذنوب ولتنيا دمو كصلاه ود صلاه يالو تكفير للذنوب. يقول صلى الله عليه وسلم الصلوات الخمس والجمعه الى الجمعه ورمضان إلى رمضان مكفرات ما بينهن إذا اجتنبت الكبائر تلالك ونجلوش كلا درك كأنهم بمولو تنانش ونجلوش يدركاتشو صلاة سلميات باتشو على ونجل تامشا الله مالتنا على ونجل تامشا الله صلاة بدن بارغة سقدة الله كتقبلاتشو صلاة وچون تلالك ونجل دمو كلا درك ما تاسي هون ستتنيا على ونجل تتنيا الله ما أتنو هون لك أن دزي كادرك خلاص على ونجل كزي هدونها توت الله الحمد لله قد تامس مرون إذا هو جنة نمتهدو سلزي تقاك أن هونو تنانش انتنو صلاة وشو انتني أرقال نزي أمس صلاة يعني ونجلون يتبالو ما أتنو إشي هون ودليل على وصلاتشو ودليل أمس تنقر. الأحكام في الإسلام 5 الأحكام في الإسلام 5 بس لمنا اللو هجوش دمبوش أمستنا تشوالو فرض سنة مباح مكروه حرام. إذا قلنا الفرض يعني واجبات كله الله وجب لنا كله فرض بلال سنة نبياتنا درقوتنا نبياتنا عززوت نبياتنا يالوت نبياتنا يدرغوت هلو سنة يبالال وين مستحب يبالال نقري درجاو اللي عيال سنة انا مستحب عنده هنا لكن سنة تنكر سيلز مستحب تنش زكيلال. سوستنيا المباح يعني كدركو ونجل لهم كتوك ونجل لهم كدركو أجر لهم كتوكم وانجل الله مباح يعني ترى سرا مالتنا. كذا قلت له أراتني المكروه مكروه الله متألو نقرنه الله متألو نقر ناقن قطعت يما سوى الجب مالتنا يبا فيك إهدى رجانه በቁርአን ደረጃ ከሆነ ሌላ ትርጉም አለው። طيب المحرم هو الحرام ይህ ከነጭራሱ የተከለከለ ነው። እንግዲህ እነዚህ አምስቱ ፈርድ አንድ ሱና ሁለት ሙባህ ሶስት መክሩህ አራት حرام አምስት። እሺ ወደ ፈርድ እንሂድ። الفرد قال العلماء ما يثاب فاعله فرد يدرج سو اجر يمزغب يمزغبلتال اجر يالو فرد كادرك الله اجر يصفلحال ويستحق تاركه العقاب فرد يالا درجه دمو قطات يغبوال يقطالنلم يقطالن مكنياتهم الله عفو ليلو يشلال جن فرض يتوسو قطات يوجب يعني يغبوال اشي مثل امست اركان الاسلام كتوي فرض تتوال نلالن اباتنا النات متتازز فرض نو اباتنا الناتو يالتازز سو نسون بتام مياسقياچو يعني فرض تتوال نلالن انزي تلالق فرضوش ناتشو اشي سلازي እነዚህ ፈርዶች ያደረገ ሰው ብዙ አጅር ይመዘገብበታል። ካላደረጋቸው ደግሞ ቅጣት ይገባዋል። ቅጣት ይገባዋል በእሳት ነው በቀብር ነው በፈለገ አላህ ይቀጣዋል ከፈለገም ይመረዋል ማለት ነው። هذا فرض الفرض هو اعلى درجه كلهم يسلمنا حقنا ذنب بمولو ከፍተኛ ያለው فرض ይባላል። ሁለተኛ السنه ما يثاب فاعله سنة درجسو الله أجري يسطوال ولا يعاقب تاركه لكن سنة يتوسو أي كتام بجهنب أي كتام بمن أي كتام جن أجري بزو أجري قد لبتال تقبابا إشي وهي كثيرة جدا سنة بزو ناتشو لمقترم ما أي تشالم. طيب مثلا السلام عليكم ورحمة الله وبركاته مالت سنة لكن وعليكم السلام مالت فرض نو. مثلا الأذكار بأنواعها أذكار الصباح أذكار المساء تسبيح تهليل تكبير تحميد قراءة القرآن كده كل هذا أذكار يبالو هو سنة. أذكار كلا درك بأسات قد الله يبالم لكن أذكار يدرك سو بزو أجر له. مثلا الصدقه سنه نو زكاه جن واجب نو سلس صدقه يتصدق بزو اجر له يالتصدقس يقطال انلم. اذا سنه من معناتنو يادرغو سو اجر بزو يمزغبتال يالا درغو دومو اجر يلو قطار جن يلو اجر يلو اجر المباح مباح من مالتنا كل عمل جائز تساوى طرفاه في الحالات الطبيعية. مباح مالت يعني ترد انتنو حرام يالهون نقر يتفقد نقرنا لكن هلتو وقن بميزان انتنو لمسالي كادر رقو اجري اللو مباح كادر رك انت اجري اللو بليلان يا كلا دركو مباح كدرك اجر يلو. طيب يا لا درك دمو يقطال انلم مكنياتو مباح نو بشريعه بوتا يللو نغر نو. مثال لستاچو شرب الماء اهون وها كتط عند سو اجر الله اجر يلو يسميت قداي نو نا تطاو جن بليلان يا يهن متطاو قلبتين لي تنكر لا الله صبطر عبادة اندسات او ويم دزي بليلان اياك هذا الرقو بنية العبادة ليلانو وهامة التات مباحنو فرضا دلم سنة دلم واجبا دلم مكروها دلم حراما دلم. طيب مثلا المشي بأقره مهيد من دنو واندموش واجبنو واجبا دلم بمكنا بهيد مني يا رقمني كان هيد كوس سلزي بأقره مهيد راسو مباحنو مباح. اشي الاكل الحلال لمسالة بتبلع بتتتا انت زي مساسلو نقروش بشرعي ما يقبو نقر مباحي بالالو مكنياتهم كتوكو ذنب يلهم كدركهم أجر يلهم وهذا وها كوت أتقبله أجر كسته ما بك أنو أسر برميل لو متتقطعه أو أسر برميل وهذا تتعلم كناتهم أجر أجر الله تبالي لا أردتني ألو مكروه كحرام زك على نو مكروه يقول كل عمل رغب الشارع الناس في تركه فهو يعني مكروه يعني هنا قرأ تدرجو تبلو كحرام درجة بتاتشي هنا نقر مكروه بالال لكن لم يتوعد بالعقاب مكروه هذا الرجسو بجه النبي قتل يبالو تمام مثلا الطلاق طلاق حلال نو طلاق لكن مكروه نو قلت ألك أهتب له دمو بجهنم إسات يعني أتكتم كان قال له شو الطلاق من دنو بمسرته الطلاق حلال نو لكن مكروه نو الله يودهم طلاق حلال حلال هنو قن الله يودهم لما سألي كم استقى تنجتها دره جناباتها هنا له وداون تنسته متاتب يه سنانو لكن زقيته كتاتبك مكروهنو مكروهنو زقيته كتاتبك حرام دلم مكروهنو وندموش النزي أمست يسلمنا هقتات بدم بارقويات الناس وكو عالم فقيه كون أمي هونو والله يعني فقيه نومي هونو بتلي بالنزي أمست يسلمنا هقتات أدرقو بزو فتوى كسمى كعلماء شو بزو كتب كان ببي ونتي نوبت من نقرر اي شقرهم سلزي مكروه مالت بقوانقو درجة يما يودد مالتنو بشرع درجة قن ياو نبياتشن يززو تنقر ويمدمو يادرقو تنقر قن باتا درقو حرام يالخون نقر حرام بتاتش يونو مكروه ببالال مثال ستواتشو الطلاق طلاقو يعني حلال نو الله فكروال قن يتألاو نو يفكروا الله طلاق أي ودم طيب تأخير الاغتسال من الجنابة جنابة هنو عند سو ليليت مثلا كمستقى تنيتو وداونو متات ابنو يمي وددو قن اندزي بلو اسك زهور كقوية وفجر سقدو جمع كادر رقى اسك زهور كقوية مكروه بالاله نقر ومحايدي الله تسير أهون سأدى شار اللب زنبل أمس الساعة تقوي هالش ويمدو سكو زهور تقوي هالش يمكروه نو يعني أي وددم واندموشي نقر قن حرام تبلو أتكت أبتم نو نقرو أوكي مثلا بزو متنيات حلال نو متنيات ما نو حرام يميلو قن كلك بلا كتنيا مكروه نو اندزي مساسلو مكروهات يبالالو الشي مجرشاو حرام يبالال الحرام يه كنج الراسو من إلى كمجمع راس كمجرشاو حرام نو كل نو كادر ركو تكتع بثاله كتو كودمو أجري ستها لله سبحانه وتعالى وهو كل عمل نهى الشرع عن فعله وتوعد فاعله بالعقاب كما وعد تاركه بالثواب لا الله بقول لك تواو أجر له لكن يهن حرام كدرجة الله قد أتسكم متقبتال من دهونا جن السنم يهكو لكن حرام كتوى عند سو حرام كتوى أجر له بلنال جن يمي تواو لا الله فرتوك هونا نو الله فرتوك هونا نو نجي لمثال عندي تلي جالج بتليفون تجنان يننا توددو كزهلا كتر وادرجونا أباتوا أنتوا بللبت جزيء كترى شو ده بيتهدي أهون بالزبط سجبا أباتوا متى على يوم جن أباتوا فرتو ششتو ده بيتتملسي الله سبحان الله زينا لما رجنا يهدو لكن أباتوا فرتو تملسي يه أجر يلوم كتات እንግዲህ ላይኖረው ይችላል። ምክንያቱም ላኪን እንትን አጅር የለውም። ላኪን አንድ ሰው ዚና ለማድረግ ይሄዳል ከአንዲት ልጅ እዛ ሲደርስ አሰበና ሱብሓነላህ አልዓዚም እኔ ሰላት እየሰገድኩ አላህን እያወቅኩ እንዲ አላህ ምን ይለኛል ብሎ ለአላህ ፈርቶ አላህን ፈርቶ ከተመለሰ አጅር አለው። የቁል ኩሉ ዓመል ነሃ ሸርዕ አን ፊዕሊሂ ወተወዓደ ፋዒለሁ ብልዒቃብ ከማ ወዓደ ታሪኩሁ ብሰዋብ ኸውፈ ምናላህ ላ ቢሰበብ ማንዕ። አንድ ነገር ከልክሎት አይደለም ከዛ ሐራም የተመለሰው። ለምሳሌ ኸምር ለመጠጣት ሄደ እና እዛ ኸምር ቤት ሲገባ ለካ አጎቱ እዛ ቁጭ ብለዋል። ሱብሓነላህ አጎቴ እንዴት ነው ለእናቴ ሊነግራት ነው ወይም ለአባቴ ሊነግርብኝ ነው ብሎ ተመለሰ። ስለዚህ ይህ ሰውየው አጅር የለውም አጅር የለውም እንላለን። ሀዛ ሐራም እነዚህ። ስለዚህ ለምሳሌ ትላልቅ ሐራም የተባሉ ግቦ መብላት፣ ሪባ መብላት፣ መዋሸት፣ ሸሃደት ዙር ያላየኸው ያልሰማኸው መመስከር፣ ዚና፣ እንደዚህ የመሳሰሉት ሀሜታ፣ ስሕር ምናም እንደዚህ የመሳሰሉ በሙሉ ትላልቅ ወንጀሎች ናቸው። መተው አለብህ። ለአላህ ብለህ ከተውካቸው አጅር አለህ እንላለን። ጠይብ ثم إن لكل واحد من هذه الأحكام النزي أمست يسلمنا حقنا دنبوش درجات بعند درجات اللوم درجات الله تشو مراتب يعني مراتب كف زك إلى اللوم لمسالي فمن الواجبات فرض كتب عليه ما هو أهم من سائر الواجبات. لمسالي واجب واجب فرض فرض الله دلم አንዱ ፈርድ ከሌላ ፈርድ የጠነከረና የጋለ ይሆናል። ለምሳሌ ሰላት ፈርድ ነው። እንደ ሰላት የመሰለ ዋጅብ የለም። ሌላ ፈርድ ሊኖር ይችላል፣ ግን ከዛ ዝቅ ያለ ነው ሚዛኑ። ጂሃድ ፊ ሰቢልላህ ፈርድ ነው። መተለን ጂሃድና ሰላት አንድ አይደሉም። ሰላት ግዴታ አምስት ጊዜ በቀን መስገድ አለብህ። ጂሃድ ግን ፈርድ ሆኖ ሌላ ሰው ሄዶ ጂሃድ ካደረገ ላንተ አንተ አያስገድድህም። ከኔ ጋር ላችሁ ወንድሞች መተለን ሰላት ለሁሉም ግለሰብ ነው እንትኑ ዋጅብ ነው። ጂሃድ ግን የሚበቃ ወታደር ከሄደ ወታደሮች ከሄዱ እዛ በቂ ነው። ሁሉም ይሄድ አልተባለም። ፈየኩኑ ተርኩሀ አዕዘም ሚን ተርኪ ባዕድ አልዋጅባት። አንዳንድ አለ ስትተው ከባድ ወንጀል ይሆናል፣ ምክንያቱም ከባድ ዋጅብ ስለሆነ ነው። አንዳንዱ ደግሞ አለ ለምሳሌ 1,000,000 ሪያል የሚሰርቅና አንድ እንቁላል የሚሰርቅ አንድ ነው? አንድ ሊሆን አይችልም። ሁሉም ሐራም ነው፣ ላኪን አንድ ሊሆን አይችልም። ለምሳሌ አንድ እንትኑ አንዲት ብርጭቆ መጠጥ ወይም ኸምር የጠጣና 10 ሴቶች በ10 ሴቶች ዚና ያደረገ አንድ ሊሆን ይችላል ወንድሞች? ያከባድ ወንጀል ነው። እና ይህ ደግሞ ወንጀል ነው፣ ግን እንትን ዝቅ እና ከፍ ይላል ሁለቱም። ወሚን አልሙሐረማት አይደን ሐራም ደግሞ ማ ሁወ አሸድ ሑርማ ምን ባዕድሃ አልአኸር ከሪባ ወልጊባ ያኒ ስማማትና ሪባ መብላት እንደዚህ የመሳሰሉ ከሌሎች ሐራሞች ትንሽ ከፍ ይላሉ። መክሩሃት ነፍሰ ሸይ ማ ሁወ አሸድ ከራሃ በጣም የተጠላ አለ፣ ትንሽ የተጠላ አለ። እና ደረጃት ነው ለማለት የፈለግኩት ምን አልመክሩሃት። ጠይብ ወምን አልሙስተሐባት ነፍስ ሸይ የተወደደ ነገር በጣም የተወደደ ነገር አለ፣ ተራ የተወደደ ነገር አለ። ከባድ ሱና አለ፣ ተራ ሱና አለ። ከነጋላችሁ ወንድሞች ናም ኢዘን እነዚህ ዋጅቦች እንትኑ አምስት የእስልምና ህግጋት ስንል ኩሉ ሐራም ሆኖ ግን ሐራም ኤክስ ላርጅ አለ፣ ሐራም ትሪፕል ኤክስ አለ፣ 5X አለ። ዋጅብ ደግሞ እንደዚህ ዋጅቡ በጣም ከባድ ዋጅብ አለ፣ ቀለል ዋጅብ አለ። ግን ሁሉ ዋጅብ ነው የሚባለው። ጠይብ ይህን ጨርሰናል። አሁን ወደ ሌላ ልውሰዳችሁ። መቃስድ ሸሪዓ አልእስላሚያ 5 መቃስድ ሸሪዓ አልእስላሚያ 5 እስልምና ካንተ የሚጠብቀው ነገር ወይም ሙስሊም ነኝ ካልካንተ አምስት ነገሮች ማካሄድ አለብህ፣ አምስት ነገሮች መፈጸም አለብህ። ይህ አርካን እስላም ሌላ ነው። እዚህ ግን መቃስድ ይባላል። መቃስድ አሸሪዓ አሸሪዓ አልእስላሚያ አስለን ሸሪዓ የመጣው አምስት ነገር ለማከናወን ነው፣ አምስት ነገር ለማስገኘት ነው። ማድር በምን ቃላት ልግለጸው? ሸሪዓ እስላሚያ የመጣ አምስት ነገር በተግባር ለማሳየት ነው። አምስት ነገር ያኒ እንድንፈጽም ነው። እንግዲህ ውስጥ ስገባ ነው የሚገባቸው። እሺ፣ አንደኛው መቃስድ ሸሪዓ ፊል እስጢላህ በሸርዕ እንትን አተረጓጎም ምን ይባላል? هي الغاية. العلماء يقولون هي الغايات والأهداف والنتائج والمعاني التي أتت بها الشريعة الإسلامية وأثبتتها في الأحكام. يعني مقاصد مالت الزيلاي حكم شرعي يسلمنا هقنا دم بياس أدك أو مهون اللبت النزيه متأبك اللب النزيه أمست نقروش እንዲያው ምስልምና የመጣ ለነዚህ አምስት ነገሮች ነው የመጣ ማለት ነው። ወአስበተሃ ፊል አህካም ኢላ ተሕቂቅሃ ወኢጃድሃ ወልውሱል ኢለይሃ ፊ ኩል ዘማን ወመካን እስከ ቅያማ ቀን፣ እስከ ቅያማ ሰዓት ቀን እነዚህ አሁን የምላችሁ አምስት መቃስድ ማድር መቃስድ በአማርኛ ምን እንደምለው አላቅም እና መቃስድ አምስት ሀደፍ ናቸው፣ አምስት ጎል ናቸው፣ አምስት አላማ ናቸው። አምስት አው አላማ እንበለው። እሺ፣ አምስት አላማዎች ናቸው። ለነዚህ አምስት ነው እስልምና የተመሰረተ። እንግዲህ በሀያ ቃላት አድርጌ ነው ገለጽኩት። አሁን ለነዚህ አሁን ለነዚህ አሁን የምጠቅሳቸው አምስት ለሱ ብሎ ነው እስልምና የመጣ እና እስቲ እንያቸው ምንድን ነው። መጀመሪያ አሉ ሕፍዝ ዲን፣ ዲንህ መጠበቅ አለብህ። መጀመሪያ ከሁሉ በፊት ምንድን ነው ዲን መጠበቅ አለብን? አቂዳ፣ ዒባዳ፣ አሕካም ሁሉ ይህ መጠበቅ አለብህ። አቂዳ ያኒ ተውሂድህ ጽድት ያለ መሆን አለበት። አላህ ያዘዘህ ዒባዳዎች ጽድት ያሉ መሆን አለባቸው። አላህ ያወጣቸው ህጎች ለምሳሌ ያኒ የሰረቀ ይቆረጣል፣ ኸምር የጠጣ እንደዚህ ይገረፋል፣ እንደዚህ የተባለ ሕኩም አለ። እሱም በደንብ አድርጎ ቦታቸው መያዝ አለባቸው። ጠይብ ስብሓነ ወተዓላ ሊተንዚም ዓላቀት ናስ ቢረቢህም ዋናው ነገሩ አሁን ዒባዳትና እነዚህ ተውሒድ ይጽዳ የምንለው ምንድን ነው? ካንተና ከአላህ ጋር ያለው ግንኙነት እንዲጸዳ። ገባችሁ ወንድሞች? የቁል ሊተንዚም ዓላቀት ናስ ቢረቢህም وعلاقات بعضهم لبعض ارسبرساتشن توادن لمنور ارسبرساتشن تكبابرن لمنور بنيانا با الله يالو قنيت دمو الله يمي ودو نقر اندي هون مجمريا ديناتشن صدت ترغن ميازه اللبن. حيث قصد الشارع بتلك الأحكام إقامة الدين وتثبيته في النفوس بسونتاتشن دين رقابلو بقى سر سدو مقوم اللبت وذلك باتباع أحكام شريعته واجتناب أفعال أو أقوال نهى عنه الشارع. الله تكلكل عليه تكلكل عليه نبياتين تكلكل عليه تكلكل عليه الله سبحانه وتعالى بمي ودو بوتا بمي ودو درجت مجنيت الله بمي تألو دمو اندات تجن يهنو حفظ الدين يمبالو دينه متأبك. والحفاظ على الدين نعم بتام اسفل لاقي نغرنا كروحاتشن يبلط اكبر يالو نو كهيوتاتشن بلاي دينون مياز نوالو. وحفظ الدين ياتي قبل كل شيء كهولم بفيت دين مياز نو ميمت او وندموچ يفلغون كمجدل كمراب كمتامم كفلغون بلا መጀመሪያ ዲን መቆም አለበት። አንዳንድ ሰዎች ምን ይላሉ? እንዴ ዲናችን የምናቆምበት መሬት ስለሌለን ምናምን ይላሉ። ጤና የሌለው ምን ያደርጋል ይላሉ። ገንዘብ የሌለው ምን ያደርጋል ይላሉ። እንዴ ሁኔታው እኮ ባሰ እኮ፣ ሁኔታው ከጠበበ ይህ ሁሉ ምንም ቦታ የለውም። መጀመሪያ ዲናችን፣ ከዛ በኋላ ሀታ ህይወትህ ቢሆን ትንፋስህ ህይወትህ ከዲን በኋላ ነው። ወላ ኑቀድም አለ ዲን ሸይ እና እንደዚህ አንዱ ለምሳሌ ባለፈው ሁለት ሳምንት ታስታውሳላችሁ፣ በቅዳሜ ነው ወይስ እሁድ ስለ ሸርዕ ምናምን ስናገር አንዱ ምን አለኝ፣ በስራ ምክንያት እኮ ሰላት አሳልፋለሁ አለኝ። ታስታውሳላችሁ ወንድሞች፣ በስራ ምክንያት እዛ ቦታ ለመስገድ ስለማልችል በቤቴ ደግሞ ስለማይመቸኝ አንዳንድ ጊዜ በባስ ሆኜ እሰግዳለሁ፣ አንዳንድ ጊዜ አሳልፈዋለሁ ያለኝ። ይህ አሁን የምንማረው ነገር በደንብ ነው የሚመታው። መጀመሪያ ዲን፣ ስራ፣ ጤና፣ ገንዘብ ምናምን በሙሉ ከዲን በኋላ ነው የሚወጣው። ወንድሞች ቀላል ነገር አይደለም የምናገረው ያለሁ አሁን፣ ቀላል ነገር አይደለም፣ ከባድ ነገር ነው የምናገረው ያለሁ። ምክንያቱም ብዙ ሰው ምን ይላሉ፣ ያኺ አልዓመል ዒባዳ ይልሃል፣ ስራ እኮ ዒባዳ ነው ይላል። የታባተ ስራ ዒባዳ? ከዒባዳ በኋላ ነው ስራ ወንድም። መጀመሪያ ዲን፣ መጀመሪያ ዲን። ኦኬ ተቁል እስማዑ ኢላ ቀውል ነቢ ስ ሰለም፣ ነቢያችን ምን አሉ? አያተይን አሉ፣ አያተይን ሚን ኪታቢላህ፣ ሁለት አያ ከቁርአን እኮ ነው፣ ከቁርአን ሁለት አያ ወይም ከነቢያችን ሐዲስ ሁለት ሐዲስ መማር አሉ። አያተይን ሚን ኪታቢላህ ተተዓለሙሁና ኸይሩ ሚን ናቀተይን ከውማ ወይን፣ ትላልቅ ግመል በነጻ ለመውሰድ ሄደህ ከአንድ ቦታ ጥዋት ጥዋት ጥዋት ጥዋት ስትሄድ ሁለት ግመል ሁለት ግመል ቢሰጡ በወር ስንት ነው? ነው 60 ግመል يعني 60 መርሴዴስ መኪና ማለት እኮ ነው። ከዚህ ይላሉ ነቢያችን ሁለት አያ ቁርአን ተምረህ ብትወል ይሻላል አሉ። ተመልከቱ፣ ዲን መጀመሪያ መሆኑን ልታውቁ። يعني አያተይን ሚን ኪታቢላህ ተተዓለሙሁና ኸይሩን ሚን ናቀተይን ከውማወይን። ከውማወይ ማለት እዚህ በጀርባው ሻኛ የሚባለው አለ አይደለም? እዛ ጊዜ በዛ ጊዜ ግመል የሚመረጠው በሻኛው ነበር። በጣም ሻኛ ጥሩ ካለው ለጥማት፣ ለራብ፣ ለጉዞ ምናምን ያገለግላል አይደለም? ስለዚህ ሁለት ጥሩ ሻኛ ያላቸው ሁለት ግመል በየጥዋቱ ብትቀበል ላ ሁለት አያ ሚን አልቁርአን ሄደ ብትማር ይሻላል አሉ ነቢያችን። ሱብሓነ አላህ አልዓዚም። ወልዲን ባዕደን አዱንያ ኸላስ። ሊያነው እነዚህ ሁለት ግመሎች አሉ ዑለማዎቹ፣ እነዚህ ሁለት ግመሎች ወይም ትተሃቸው ልትሄድ ነው ወይም ትተውህ ሊሞቱ ነው። አንድ ከሁለቱ ነው። ላኪን ሁለት አያ የተማርካቸው ግን ይዘውህ ወደ ጀና ነው የሚሄዱ። ስለዚህ ዲን መጀመሪያ። ኦኬ ጠይብ። ከዛ በኋላ ثم نذكر قوله تعالى اصلا الله سبحانه وتعالى بالقران بسوره الذاريات من عليه سبحان الله العظيم يهكو اهون يمنمارو يالنو كل تتن يهچن قرط ارغات نغر عليه اول دين كذا بهالا نو ميست نو لجوج نو سرا نو بلصغنا نو حبت نو طينا نو كلهم ولتنيا درجه نو ميزو ليش يقول سبحانه وتعالى وما خلقت الانس والجن الا ليعبدون اني كو يفطركواچو جنوچنا سوچ انين لمگزات نو وما نافيه وما خلقت اني الفطركم يسول جننا جنوچن زر الفطريا اللهن مگزات ከዛ ቀጥሎ ነው የሚመጣው። አሁን ግን ምን ይላል? አህ እንቅልፍ እኮ ዒባዳ ነው ይልሃል አንዱ። እንቅልፍማ ልክ ነው፣ እሺ ዒባዳ እስቲ ይሁን፣ ግን አላህ ካዘዘህ ዒባዳና ከተውሂዱ ከሰላቱ ከትሉ አይሆንም። መጀመሪያ ዒባዳ፣ መጀመሪያ ዲን። ልድገመው ወንድሞች መቶ ጊዜ፣ መጀመሪያ ዲን ታይምስ ሚሊዮን፣ ሚሊዮን ጊዜ ማለት ነው። ጠይብ العمل والمال والصحة بل الحياة كلها سرا جنزب تينا بل هوت بمولو هوتو هوتاتشن كعبادة بخالانو. طيب እኔ አንድ ነገር ልንገራችሁ ወንድሞች፣ ሎጂክ ሎጂክ ፍልስፍና ማለት ነው፣ የእስልምና ፍልስፍና ነው። ላ ነሕታጅ አልማል ወላ ስሓ ወላ አልዓፊያ ወላ ዱንያ ወላ አይ ስራ ወላ ገንዘብ ወላ ጤና አያስፈልገንም። የሚያስፈልገን ለዒባዳ ብቻ ነው ብንል ትክክል ነው ትክክል አይደለም? ትክክል ነው። አልማል ገንዘብ አልዓመል ስራ አያስፈልጉንም ለዒባዳ ካልሆነ በስተቀር። ለምን? ኢዛ ለም ያዕመል ኢንሳን ላ የጂድ ማ ያእኩሉሁ። አንድ ሰው ካልሰራ የሚበላው ነገር አያገኝም። ወኢዛ ማ አከል ካልበላ ላ የጂድ ቁዋ ሀይል አያገኝም። ጠይብ ሀይል ካላገኘ ዒባዳ አያደርግም። ኢዘን የሁሉ ገንዘብ ስራ ምን ጤና ሁሉ የሚፈለገው ለዛ አላህ ለፈጠረን ጉዳይ ዒባዳ ለሱ ብቻ ነው። ልድገመው ወንድሞች፣ ስራና ገንዘብ አያስፈልጉም፣ ቤዚካሊ አያስፈልጉም። ለምንድን ነው የሚያስፈልጉን? ካልሰራህ ገንዘብ አታገኝም። ገንዘብ ካላገኘህ ደግሞ ምግብ አታገኝም። ካልበላህ ደግሞ ጤና አታገኝም፣ ወይም ደግሞ ዒባዳ ልታደርግ አትችልም። ኢዘን ደ ላስት ጎል ያለችው ምንድነች? ዒባዳ ነች። እነዚህ በሙሉ የጠቀስናቸው ለዒባዳ ዒባዳን ሊያስተካክሉ ነው እንጂ ምግብም አያስፈልግም፣ ስራም አያስፈልግም። ኢዘን አልዓመል ወሲላ ስራና ገንዘብ ሊያደርሱህ ነው የሚጠቅሙ እንጂ እነሱ አይደሉም የተፈለጉ። ያኒ ቆይ ልንገር፣ እኔ ማድር ምን እንደሚገባችሁ ጥሩ ምሳሌ ልስጣችሁ። ምላሳችን አያስፈልገንም። ምን ያስፈልጋል ወንድሞች ንገሩን? ያንተ ምላስ ምን ያስፈልጋል? ያኔ አንድ ኪሎ ስጋ ነው ለምሳሌ፣ ግማሽ ኪሎ ስጋ ነው። ለምን እኔ አያስፈልገኝም? ወላሂ አያስፈልግም። ለምንድን ነው የሚያስፈልገው? ልንነጋገርበት በስ እና መነጋገር ነው የሚያስፈልገው ወይስ ምላሱ ነው? ንገሩኝ ወንድሞች። ከኔ ጋር ተፈላሰፉ እንጂ ዝም አትበሉ፣ ከኔ ጋር ተከራከሩ። ምላስ ነው የሚፈለገው ወይስ መነጋገር? መነጋገር ነው። አለ ምላስ ብንነጋገር ምላስ ያስፈልገናል? ምን ያደርግልናል? ሸክም ነው። እንዲያውም በምላስ ገብቶ ዝም ብሎ ሸክም ነው። ምላስ አያስፈልግም። መነጋገር ግን ያስፈልገናል። ግን አለ ምላስ ስለማንነጋገር ምላስ ያስፈልጋል። ለምን? ለመነጋገር። መነጋገር ከተነጋገርን በአለ ምላስ፣ ምላስ ራሱ አያስፈልግም። ተማም طيب يا اخوه من علم هذه الغاية أهن يلناتشو هجوش بدن بيأوك أسو لا يشبع من عبادة الله أبدا. لا الله عبادة بما درق أيت أقبم أيت أقبم مكناتهم لمن ده تفتر أو قوان لمن ده اندمت أبزيها الدنيا مل اكتو من دنو عبادة. طيب اندمت أن انتي كاسان سان سرانا ونجي ارى سرا يمت سرا وقن جنزب لما قنيت هذا اللب ገንዘብ ደግሞ አግኝተህ ልትበላ ልትኖር አይደለም? ጠይብ ኑሮህስ? ዒባዳ፣ መጨረሻ ዒባዳ ነው። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን። ኢዘን እነዚህ ህጎች ያወቀ ሰው ዒባዳ እንደ ማር ወለላ ነው የሚጠጣው ይላሉ ዑለማዎቹ። ምክንያቱም የመጣህበት ነገር አሁን ለምሳሌ ባስ አውቶቡስ ማለት ነው። ወደ ሐጅ ልትወስድህ ታስፈልጋለች? አው ታስፈልጋለች። ጠይብ ባሱ ነው የሚፈለገው ወይስ ሐጁ ነው? ወንድሞች ሐጁ ነው የሚያስፈልገው? ባሱ ሐጁ ነው የሚያስፈልገን። ጠይብ አለባስ ብንሄድስ? እሰዬ አለባስ ሁለት ክንፍ አውጥቼ ብዬ መካ ብገባ ባስ እንዲያውም አያስፈልግም። ኤቭሪቲንግ ብርትን በዚህ አዱኒያ አምጡት መድረስ ነው የሚያስፈልጉን እንጂ ቶታሊ አያስፈልጉንም። ምግብም ስራም ገንዘብም ምንም አያስፈልጉም። ግን ለዛ ለመጨረሻ የምንፈልገው ነገር ነው የሚያስፈልገን። እሺ፣ አሁን ገንዘብ ሚስት ለማግባት ያስፈልጋል አይደለም? ሚስት ለማግባት ወርቅ ያስፈልጋል፣ መህር ያስፈልጋል። ልጅቷ መጣችና ገንዘብም አትፈልግም ወርቅም አልፈልግም አግባኝ ብቻ ብትልህ ታገባታለህ። ኸላስ የተፈለገውን ነገር ተገኘ። ግዴታ አይደለም ገንዘብ አምጥተህ ልትሰጣት። እንደዚህ የመሳሰሉ ወንድሞች ወሲላ ይባላል። ወሲላ ዋው ሲን ላም ታ መርቡጣ ወሲላ ምን የሚያደርሱህ ነገር ነው እንጂ እነሱ አይደለም የተፈለጉት። እሺ ሁለተኛ እንግዲህ ምን ብለናል አሁን? አልዒባዳ ሒፍዝ ዲን ሒፍዝ ዲን እስካሁን ድረስ የቆየሁት ከአምስቱ የሸሪዓ መቅሰድ የሸሪዓ መልእክቶች አንዱ ዲናችን ጠብቅ አድርገን መያዝ ዋጅብና በጣም አስፈላጊ የሆነው እሱ ነው። ሁለተኛ ሒፍዝ ነፍስ የራስህን ጤናና ራስህን መጠበቅ ዋጅብ ሚነል ዋጅባት ነው ወንድሞች። እንደ ፈለግክ አይደለም። ይህች ሰውነትህ አላህ አደራ ነው የሰጠህ፣ ያንተ አይደለችም። ወላህ የኛ አይደለችም። ይቺ ነፍስ አላህ አደራ ሰጠህ። በጤና ያዛት፣ ጭንቅላትህ አታበላሽ፣ ጤናህ አታበላሽ ብሎ እንትን ሰጠህ። አንድ ሰው ችላ ብሎ ምንም በቃ ይጨማለቃል፣ መጠጥ ይጠጣል፣ እስከሚታመም ስኳር በሽታ እስከሚመጣው ይበላል፣ እንደ አህያ ምናምን እንደዚህ። ማን አለ? አላህ ያለ ይሄ ይህች ነፍስ ሰጥቻለሁ አደራ አደራ ነው ይስ የሚባለው። ነፍሳችን አካላችንና ሰውነታችን ለመጠበቅ ዋጅብ ከሆነ አላህ መንገድ አደረገልን። ሸርዐ ልኢስላም ሊኢጃድሃ ወበቃኢ ነውዕ ዐለ ልወጅህ ልአክመል ማ ተሕታጅ ሊተሕያ። ይህች ሰውነታችን ጥሩ ህይወት አግኝታ በጥሩ ህይወት እንድትጓዝ ብሎ አላህ ህግና ደንብ አወጣላት። ከኔ ጋር ሁኑ ወንድሞች፣ ህግና ደንብ አወጣላት ለዚህ ሰውነት። ከማ አውጀበ ሊሒማየትሃ ተናውል ማ የቂሃ ሚን ደሩራት። ናዓም አስፈላጊ ነገር መብላት ዋጅብ ነው። ለምን? ህይወት እንድታገኝ ከሆነ ከፈለክ ጣዓም ሸራብ መብላት መጠጣት፣ ያኒ ካልበላህ ካልጠጣህ የምትሞት ከሆነ መብላት መጠጣት ዋጅብ ሆነዋል። ጠይብ ልብስ መልበስ፣ ልብስ ካለበስክ ብርድ በቃ መጥቶ ፍሪዝ የሚያደርግህ ከሆነ ብርድ መልበስ ዋጅብ ይሆናል። ጠይብ ሰከን ቤት፣ ለምሳሌ ቤት ከሌለህ በአቧራ በፀሐይ በብርድ የምትሞት ከሆነ ላ ቤት መኖርህ አለብህ፣ ቤት መከራየት አለብህ ወይ መግዛት አለብህ፣ ዋጅብ ነው። ጠይብ ወአውጀበ አላህ ስብሐነ ወተዓላ ደፍዐ ደረር ሰውነትን የሚጎዳ ደግሞ እንድትከላከል ዋጅብ ነው፣ ፈርድ ነው። ለምሳሌ አልቀሳስ፣ አልቀሳስ ሰውነታችን ህይወታችን በደንብ ለመጠበቅ ከተፈለገ ሰው የገደለ መገደል አለበት። ሰው እጅ የቆረጠ እጁ መቆረጥ አለበት። አፍንጫው እንትን የቆረጠ አፍንጫው መቆረጥ አለበት። አስን ብልስን ወልአንፍ ብል والعين بالعين والسن بالسن والاذن እንደዚህ ያለ አላህ Subhanahu Wa Ta'ala። ስለዚህ يعني قصاص የሚባለው የገደለ ይገደል፣ አይን ያጠፋ አይኑ ይጥፋ፣ ሁለት እጅ የቆረጠ ሁለት እጁ ይቆረጣል፣ ወይም ደግሞ ጋር ይከፍላል። طيب وحرم كل ما يلقي به بها الى التهلكه ودا ችግር የሚያስገባህ ነገር በሙሉ በእስልምናችን حرام ነው። ولا تلقوا بايديكم الى التهلكه በእጅህ ወደ ችግር መግባት በጣም የተከለከለ ነው። ለምን? ነፍሳችን ለመጠበቅ ሰውነታችን ለመጠበቅ። ምክንያቱም ከነዚህ አምስት መልእክቶች የእስልምና መልእክቶች አንዱ ነፍስህና ሰውነትህ መጠበቅ አለብህ። ቃለ ስብሓነ ወተዓላ ወላ ተቅትሉ አንፉሰኩም ኢነላሀ ካነ ቢኩም ረሒማ። አላህ በእናንተ በጣም አዛኝቴ፣ አደራ አደራ ነፍሳችሁን እንዳትገድሉ። ምን ማለት ነው? ነፍሳችን እንዳትገድሉ፣ ወይም በራስህ ነፍስን አትግደል፣ ወይም ደግሞ ሰው አትግደል እንዳትገደል። በሁለቱ ምክንያት ነው። አንተ በቢላው አድርገህ ሰውነትን አትቅደደው ወይም ደግሞ አትግደለው፣ ወይም ደግሞ ሰው ትገድላለህ፣ ሰው የገደለ ደግሞ ይገደላል፣ አንተ ሰበብ ሆነሃል። ፈኩሉ ሰበብ ዩአዲ ኢላ ቀትል ነፍስ፣ ሁሉ ሰው ነፍስን ማጥፋት የሚሆን ሰበብ بشكل مباشر أو غير مباشر محرم حرمه الله في الشرع. ይቺ ውድ የሆነችው ሰውነትህ ውድ የሆነችው ነፍስህ ለማጥፋት የምታደርገው ሰበብ ወይም ዳይሬክትሊ ወይም በሌላ እንትን በጣም በጣም የተከለከለ ሐራም ነው። ኢዘን ሕፍዝ ነፍስ ሕፍዝ ነፍስ ሁለተኛ ነው። መጀመሪያ ሕፍዝ ዲን ብለናል። ሁለተኛ ነፍስህ መጠበቅ አለብህ። ሶስተኛ ሕፍዝ አልዓቅል አቅላችን አደራ ነው የተሰጠን። አቅላችን መጠበቅ አለብን። ወአውጀበ ሻርዕ ሱብሓነሁ አልሒፋዝ ዐለል ዐቅል ፈሐረመ ኩሉ ሙስክር። ሱብሓነላህ። አቅላችን ሰላም ሆኖ ጤናማ ሆኖ እስከምትሞት ድረስ ጤናማ ሆኖ ሊኖር ዋጅብ ስለሆነ ሁሉ የሚያሰክር ነገር ሐራም ብለዋል አላህ ሱብሓነሁ ወተዓላ። ኩሉ ሙስክሪን ሐራም፣ ሁሉ የሚያሰክር ነገር። እንዲያውም ማ አስከረ ከሲሩሁ ፈቀሊልሁ ሐራም አሉ ነቢያችን ሰለም። ሶስት ዋንጫ ወይም ደግሞ ሶስት ብርጭቆ ጠጥተህ የምትሰክር ከሆነ አንዲት ፊት የምትለው ሐራም ነች አሉ ነቢያችን። ስለዚህ መጠጥ ሐራም ነው። ለምን? ጭንቅላት ስለሚያበላሽ። የቁል ስብሓነ ወተዓላ ያ አዩሀ አለዚነ አመኑ ኢነማ ልኸምሩ ኸምር ማለት ነው። ወልመይስር ቁማር ነው። ወልአንሳቡ ወልአዝላሙ ሪጅሱ ምን አመል ሸይጣን ፈጅተኒቡሁ ለዓለኩም ትፍሊሑን። ወመሐል ሻሂድ ሁና ምን ሁወ? የቁል ስብሓነ ወተዓላ ሑርማ አልኸምር፣ አላህ ሐረመ አልኸምር መጠጥ ቢኩል አንዋዕሂ፣ ጠጅ ነው፣ አረቂ ነው፣ ዊስኪ ነው፣ ቢራው ነው፣ ኮኛክ ነው፣ ምነው ምነው ምነው ሁሉ የሚያሰክር ነገር። ውሃ ውሃ ጠጥተው ከሰከረህ ውሃ ሐራም ይሆናል። ውሃ ያሰክርም ግን ከሰከረ ሐራም ይሆናል። ናም ሊአንሃ ቱልሒቁ ضረር ብልጅስም ብልዓቅል፣ አቅላችን ስለሚያበላሽ መጠጥ መጠጥ ከልክለዋል። ሐሺሽ ከልክለዋል። ጫት ከልክለዋል። ናም ወላሂ ጫት ጭንቅላት ስለሚነካ ከልክለዋል። እና እነዚህ ድራግ የሚባለው ከልክለዋል አላህ ሱብሓነሁ ወተዓላ። ለምን? ጭንቅላታችን አደራ ስለተሰጠን ቀጥታ ተጠብቆ መሄድ አለበት። እነዚህ ሶስት ናቸው፣ አራት ናቸው አይደለም? እሺ፣ አምስተኛው ሕፍዝ ነስ ምን ብለናል? ሕፍዝ ዲን፣ ሕፍዝ አልዓቅል፣ ሕፍዝ አልጅስም፣ ሕፍዝ አልማል። አዎ ሕፍዝ አልማል የረሳሁት ነገር አለ። መጀመሪያ እስቲ ሕፍዝ ነስል እሱ መጀመሪያ እንበል። ሕፍዝ ነስል፣ ነስል ዘር ማለት ነው ወንድሞች። ዘር ባሕር ልእስላም መተለን ሽሙ ዩሱፍ እብን ዓብድልቃድር እብን ሙስጠፋ ነው አደለም? እንግዲህ ባሕር ልእስላም ከዩሱፍ ጀርባ የወጣ ነው። ዩሱፍ ደግሞ ከዓብድልቃድር ጀርባ የወጣ ነው። ያኒ ስልሲለ ሐላል የዚና የሌለው የፋሕሻ የሌለው ዘርህ መበላሸት የለብን። ዘርህ መጠበቅ ዋጅብ ምን ዋጅባት ልእስላም። وشرع لحفظ النسل وحمايته حد الزنا. زنا يسو زر يميا بلاش سلهوني تلك قطعة درقلت من جنو يالا قبا زنا كدرقه متو كرماج متو جلداء جلدال عندان دسو چالو عمسا سيدرسوي متالو علنگانو وندموش يفرس چرا منامنا درقنو ميقرفو መቶ ጀልዳ ይጀለዳል። እና አንዱ ከሰሓባ ነው። አንዱ ልጁ ዚና አደረገና ዚኑ እንትኑ አስተግፍሩላ ልጁ ኸምር ጠጣ እና መቶ ጀልዳ ምናምን ፈረዱበትና የፈረደው አባቱ ራሱ ነው። አሁን ሲጀለድ ልጁ በቃ ተሰቃየ። ባባ ባባ የአቢ ውሃ ምናምን ይለዋል። ላ ሀዛ ሐድ ምን ሑዱድላህ አላህ የደነገገው ድንበር። አንዳንዱ የሚሞቱ አሉ። ቀላል አይደለም። መቶ ኩርማጅ ወይም መቶ አለንጋ መገረፍ ቀላል አይደለም። ያላገባ ይገር ያገባ ግን ጉድጓድ ይቆፈርለትና በድንጋይ ይመታል እስከሚሞት ድረስ። ለምንድን ነው ትል ልቅጣጥ የሰጠው ወንድሞች? እነዚህ ምዕራባውያን እና እነዚህ ሱፋሃ የሆኑ እስላሞች አሉ። ጭንቅላታቸው የበከለ አለው አይደለም? እንዴት አንድ ጊዜ ዚና አድርጎ ተብሎ እንዴት በድንጋይ ይሞታል ይላሉ። ጠይብ እንደዚህ ከሆነማ ዚና ከፈቀድን ዘር ተበላሽቷል። ማን የማን ልጅ አይታወቅም። خلاص እንደ እንስሳ እንደ አረመኔ እንደ እንት እንደ ከብት እንሆናለን። لذلك حفظ النسل نسل ማለት ወንደመች ዘር ማለት ነው يعني የአባት የእናት ዘር ማለት ነው። ይህን መጠበቅ አለብን አሉ ሱብሃነሁ ወተዓላ። ስለዚህ ምን አለ ለዚና ትልቅ ቅጣት አደረገው ለቀዝፍ እንዲያውም ቀዝፍ ምን ነው ቀዝፍ ወንድሞች እገሌኮ ምን ዝርና ታደርጋለች ማለት ብቻ ይህን በማለትህ ብቻ 80 ጀልዳ ትጀለዳለህ። አላሁ አክበር ስንት ጃሂሎች አሉ ይህ ትልቅ ቅጣት ነው ይላሉ። ላኪን አንዲት ሴት ንጽህት የሆነችው ሴት ጽድት ያለች ይህኮ ዚና ታደርጋለች ሲላት እሷም ትቋሻለች። አባቷና ናቷ ቀቢላዋ ራሱ ያኒ ህዝቧ ራሱ በጣም ዘመዶቿ በሙሉ ነው የሚቋሸሸው። ስለዚህ ይህን ለመጠበቅ ብሎ አላህ ስብሃነ ወተዓላ ከባድ ቅጣት ነው ያወረደበት። ቀዝፍ እገሌ ትሸረሙጣለች ማለት እገሌ ዚና ታደርጋለች ማለት ትልቅ ወንጀል ነው። يقول سبحانه وتعالى في القرآن ولا تقربوا الزنا تملكتوا قرآن مياكسوا يهن بدن بنو انت نمي زنا اتارقوا على اللمي على الله سبحانه وتعالى زنا اتارقوا على لم من جنو يعلم ولا تقربوا تقربوا الزنا ودا زنا ميادر سهنا قرم اتادر قالي مالت متقاكف مسام ويمدمو اندزي اتاكره مايات فكر منامن يمي بالو نقر بزي منامن بزي ما تشمالك ودا زينا سلم ميا درسه لا تقربوا تقربوا لمسالي اني يا مكينا اندات تقربات اندات تقربات مالت اندات ازا قبتهم يعني انت درايب يا در كات تهد مالت يا دلم اندات تقربات ودا الزام تنشن كوان اندات تقرب مالتنا ولا تقربوا الزنا ليش يا ربي انه كان فحشة وساء سبيلا مطفو من قدنو مطفو انجلنو نا زنا اندات تقربو. ومحل الشاهد انه سبحانه وتعالى حرم فحشة الزنا لانها تضيع النسل زرتا بلاشالش والنسب يعني زمد ازمان تاج امالك عالش واستقرار المجتمعات يعني هبرته سبو بس نسرقات اقلي اقلي لجنو ايتبالي لهدا يتشلم. واسمعوا الى ما تقول الشريعة شريعة من دم التملكتو المرأة إذا زنت نسب الولد إليها. يا أخي والله العظيم عند شرعة اللي كالاتشو والله شنكلات إلا تشو مالتنو عند شرع يسلمنا شرع يمسألنا بتأم طولي هونو ندزي هلم تملكتو من عليه. المرأة عندي سيد بالت دارج شي بالالات እሺ ዚና ካደረገች ልጁ እንኳን ልጁ ለአባት ለዛ ለዚና ላደረገው ሰው ቢመስልም 100 ሰዎች እንኳን 100 ሰዎች መስክሮ ዚና ልጁ ግን ከነጋላችሁ ወንድሞች አልመርአቱ اذا زنت نصب الولد اليها ان كانت بلا زوج بالك ليلات لجو ليسوا لجي هونال وإن كان لها زوج نسب الولد إليه بالك اللات دمو يبالوا لجنو. طيب لمن يقول النبي صلى الله عليه وسلم في الحديث الصحيح الولد للفراش وللآهر الحجر ثابت هونو حديث نوي الولد للفراش بلنا مستال عبدنا مثلا فاطمة هلتم بلنا مستهونو بان دالقانو متنيو نا السواء بقول نارقات زينة ترقالج أرقزج كذا زينة ميادر قلات أرقزج بيهونم شي لجوغن يمانو يبالوانو الولد للفراش من ماتنو ولد للفراش لجو لفراش نو فراش من ماتنو ባልና ሚስቴ የሚተኙበት ፍራሽ ለዛ ነው ለሚስቱ ነው ለባልዋ ነው ይላል። وللعاهر الحجر متفق عليه من مالتنا للعاهر الحجر يقول وهذا الحديث له معنيين هنا الترجمان له اوله ان الولد لصاحب الفراش والزاني يرجم اذا كان محسنا سبحان الله العظيم مثلا اقول لكم ليلى يا عبدو مستنج جن كعبدو جا ينورج زنا درجالج ن أرجزج لجو لعبدو نو بمعنى إن يوم تأمر لجو يا عبدو لجنو بزنا بالتامت أو إني أناكم كمان دا أرجزج قد لجو لعبدو نو مكناتهم كاتا بالواسونو لكن السوانا زنا درجالات سو ሁለቱም ዚና እንዳደረጉ ከተመሰከረባቸው በድንጋይ ተመቶ ይገደላሉ። ልጁ ግን ላባቱ ነው። ገባችሁ ወንድሞች? ይሄ አንደኛው ትርጉሙ ነው። ሁለተኛ ትርጉሙ الولد لصاحب الفراش ልጁ للسع يبنو يبالوانو وللزاني اذا ادعاه ولد لا اذا ادعى ولده لا يعطى بل يعطى الحجر في فمه. ሁለተኛው ትርጉሙ ምንድነው? ያኒ ያ ሰው የው ዚና ያደረጋት ሰው ይህ ልጅ እኮ የተወለደው የኔ ነው ካለ እሳት ወይም ደግሞ አፈር ወይም ድንጋይ አፉ ላይ እንከተዋለን። ያኒ ዝም እናሰኘዋለን። ምክንያቱም አልወለዱ ለልፍራሽ ስለተባለ። እንግዲህ አንደኛው ትርጉሙ አሁን እንዳልኳችሁ ዚና ያደረገው ሰው ከዚህ ሴት እና እሷ ሁለቱም ከተረጋገጠላቸው ዚና እንዳደረጉ ሁለቱም በድንጋይ ተመቶ ይሞታሉ። ልጁ ግን ለማን ነው? አልወለዱ ለልፍራሽ ለባልዋ ነው። ኦኬ ይሄ አንደኛው ትርጉሙ ነው። ሁለተኛ ትርጉሙ ግን ከዛ ቀለል ይላል። ዚና ካደረገችና ካረገዘች ልጁ ለባቱ ነው፣ ልጁ ለባልዋ ነው። እሷን ያ ሰውየው የኔ ልጅ ነው ያለው ሰው ግን የኔ ልጅ ነው ያለው ዚና ያደረገው የኔ ልጅ እኮ ነው يبالو عدلم كالي اف لك تف نلوالن با انتنو بافو دنگاي الناس قبال مالت دنگاي عدلم الناس قبابت زنبل بلن دنگاي عدلم الناس قبابت لجو اتسد او لجو لبالوانو هلت ترقوم النزي لزا حديث هلتم ترقومو يبقى اتلتال الولد للفراش وللآهر الحجر. ايش ام سهام علش ام سهام علش ابو انتن يلم ابو انس يلم سند حسين الله ام سهام سند حسين ام سهام علش ما شاء الله غري ام سهام اند جبا شارغش انس قرس يهن نجر بزا بميغباچو امارنيا يني يتغري امارنيا نو زوم بلو نو ከርካሳ ሀሪፍ ያልሆነ አማርኛ ስለሆነ የኔ በዛ በአማሪ አማርኛ አድርገሽ ይህን በደንብ እንትን ነው። ይህ ነገር በጣም አስፈላጊ ነጥብ ነው ወንድሞች። አሁን ያልኩት አስፈላጊ ነው። ስንት ባለትዳሮች ዚና የሚያደርጉ ሴቶች አሉ አይደለም? እና ዚና ያደረጋት ይመጣና ልጄ እኮ ነው ይላል። ማን አባት ሰጠ? ነቢያችን የሰጡን ህግ ልጁ የባልዋ ነው፣ ግን አንተ በድንጋይ ትቀጣለህ ትሞታለህ نو من لو شي. طيب إذن الولد لصاحب الفراش وللزاني إذا ادعاه ولدا ينيلج نوكاله لا يعطى بل يعطى الحجر في فمه، بمعنى يمنع راغما يعني أي ست أم على ثنو. أوكي طيب نزين دي من بلاليه أراتنيانو أمستنيو بشرعتشن بدم بأسفل لقي هونو حفظ المال. جنزبه ينتادلم وانو تشقرو يالو الزهلاينو من نمسو جنزبينو ميلو من ستاه جنزبه من نو يستاه هندم الله دلم الله اند ستاه ما تامل كوني انت كافر بالله اصلا اند اسلام لنكرهان اي قبام اند اسلام يعني انت ايكهم خلاص كافر نحنتي ግን ገንዘቡ የአላህ መሆኑን ካወቅ ለምን ሰጠህ አደራ ነው የሰጠህ። አንተ ስትሕፍዝ ሐፈዘውና ላልኩ ነገር ስጥ የተቀረ ላንተ ነው ብለሃል። ዘካት አውጣ ለፈቂር ስጥ ዋጅብ የሆነው ነገር አድርግ የተቀረ ገንዘብ ላንተ ነው። ሁለተኛ ላንተ ደግሞ ዝም ብሎ ላንተ ነው አይደለም፣ ሐራም እንዳታርግበት ሐላል ሐላሉን ዋጅብ ዋጅቡን ብቻ አርግበት እንጂ እኔ ሰጠው ኸመር ልታርግበት ዚና ልታርግበት ሰው ልትገድልበት አይደለም። ኢዘን አልማል አደራ ነው፣ አደራ ነው፣ የአላህ አደራ ነው። አደራህን ጠብቅ። وأوجب الحفاظ على المال السعي في طلب الرزق دمو دهان دتهون كل كلنا وبسلمنا مالتي خلاص يا أخي من السرام رباك سات سرات إن شاء الله يفلقوني السرامني مالت حرامنا. يقول السعي في طلب الرزق وأباح المعاملات والمبايعات والمبادلات والتجارة. الله سبحانه وتعالى تجارة فكده مشيت ملوت فكده يعني الرشارقة قرت معرق فكده لمن مكناتهم جنزب لتتأبكنه وللحفاظ عليه حرم السرقة جنزب مسرق حرامنه والغش بكدات جنزب مسبسب يكده حرامنه والخيانة خيانه نو غش دمو ماش بربر حرام نو واكل اموال الناس يسو جنزب مبلات حرام نو وعاق نعم وعاقب على ذلك لذي دمو الله سبحانه وتعالى لهلم نجر قطات دنق قلت مات نو قطات اوردت مكنياتهم جنزب يانت جنزب تحفظو يسو جنزب تحفظو جنزب بجنزب متشاوت كلكل نو بسو جنزب متشاوتم كلكل نو. ሁለተኛ ነገር ማባከን አላግባብ ገንዘቡ ማባከኑ والله حرام نو ان المبذرين كانوا اخوان الشياطين الشياطين شيطاننا አባካን ገንዘብ ወንድማማቾች ናቸው አለ الله سبحانه وتعالى بالقران المبذرين اخوان الشياطين نعم والله اذا الاقباب ማባከኑ ለምሳሌ بكن لانتنا لبيت السبه ለምሳሌ متوبر يبقى هنا الناس بزال من لمن انت اثر شيء بكن بتاوطا ما باكنو متشاوت نو انجي نجر يلا هرجمان نو سلازي ما باكن جنزب كلكل نو بلبنت ما مطات كلكل نو السرام بله براب موموت كلكل نو جنزب يزه جنزبو كوينه نو مان مان نو انت من مياغباو سو يلم مالت كلكل نو حفظ المال جنزب በደንባርገህ ተጠብቀህ መያዙ ይህ አምስተኛው የሸሪዓ መቃሰድ ይሆናል ማለት ነው ኦኬ ከተግባባ ነው ብር መቃሰድ አልኢስላም 5 حفظ الدين حفظ النفس حفظ العقل حفظ النسل حفظ المال ኦኬ አሁን ወደ ሌላ ልወሰዳችሁ አሁን 50 قتلهن حلال في الحرم بمكة واستسوا يقدلهم انسسا ما يقدلهم ما نين يوم روح يعلو نقر اي يقدلهم كل كلنا بحرم بمكة واست امستقن عندن قدلات شو عندن نقزي واجبي هنا اللو عندن نقزي يتوددي هنا اللو الحية يعني اباب العقرب من دنو قنتينو عقرب من دنو بامرني عقرب وندمك جنت إنا وجنتي ستنجر إيش جنت أوكي الغراب يعني تقر وف مارثنو والفأرة أيت والكلب العقور يبدأ وشة إن الزه أمست مجدلات شو واجبي هنا حتى بمكة بهونم بكعبة سر بهونم إباب مجدل واجبنو عقرب مجدل واجبنو غراب مجدل وأيت مقدل نا يبدو الشا مقدل النزي يتفكر نو بس لمناتشن لالن طيب لو سداتش ود الليلة 5 لا يعلمهن إلا الله أمستنا قروا تشالو ما نم نبي بهون ما يقاتشوم نبيوش ما يقاتشوم ولا صديقوش ولا أي ما نم سو إن شاء الله يتمار بهون يما يقاتشو أمستم بأند آية أتكال الله شو الله سبحانه وتعالى إن الله عنده علم الساعة يقيامك أن جزي من سواكم وينزل الغيث مش زناب دمي ورد من سواكم دمنا شلم لم بلو لهدي شلال إشي ويعلم ما في الأرحام بهود من رجز ولج شقينا وسعيدنا وندنا وسيثنا handicap do mi hono westena ma no mi wollado ibdno ibd adellem tukurno weif nech no rejim no achirno yihullu bennatu hod hono mannim sew mi yaqo yellem وما تدري نفس ماذا تكسب غدا نجا من دمي قتم به أتاك نجا بحر الإسلام نجا من التونو فا فا فا فا من دنو فا فا فا فا إجاه ورد باك فا فا إجاه وردو إن بحر الإسلام نجا من اللي قتم به نو أتاك من اللي تارق نو أتاك من دنا أنت نجا أتاك سلزي ما شيء اللي تموت نو أتاك ماذا تكسب غدا ما شيء تنا نجا للتعترف نو جنزب ويش للتكسر نو أتاك من أين تسأجاي ما تقبل من أين انكفات ما أتاك يهلو يمياك أسوه إلا نا أمستنيا وما تدري نفس بأي أرض تموت أنت سوون كان بيتنيا وبوتان دمي متاك ولا رئيس أوباما بهون ما كانوا متموتوا أك بيتنيا وبوتانو أك بعد قانو متموتوا ويس بنتنو بهممنو أك ما ننسوا أك إذن إن الله عنده علم الساعة وينزل الغيث غيث مالت الزناب مالتنا ويعلم ما في الأرحام بما حسن يعلو حسن ما نمسو هاكم سلسو وما تدري نفس بماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير لا الشيء ودليل له سلسو خمس سور تبدأ بالحمد بقرآن أمس السورة اللو الحمد لله بلو يجمر اللو كنزي أمس السورة للا يلم سلسنيا إلا تشوف الحمد لله رب العالمين الرحمن الرحيم مالك يوم الدين سورة الفاتحة الحمد لله الذي خلق السماوات والأرض سورة الأنعام الحمد لله الذي أنزل على عبده الكتاب سورة الكهف الحمد لله الذي له ما في السماوات وما في الأرض سورة سبأ الحمد لله فاطر السماوات والأرض سورة فاطر نزي أمستو بقرآن الحمد لله جمرا له طيب كذا قتلوا الأعذار عن تأخير الصلوات الخمسة عن وقتها أمس صلاة من نم صلاة فلقوا من نم صلاة لما سالف كوقتو لما صلاة ما تواد لهم وندموج زهر لما سالف وي عصر لما سالف تنك أن مكنيات يميهون به أمس تناتشو بأمس مكنياتوش صلاة يعني أندي صلاة لما سالف تتشلاله عنده النوم قبل دخول الوقت وقت ساي قبا كتنيا انكلفك والسدق قزيوك ساي قبا زهور ساي قبا كتنيا انكلف وسدوه زهور كالفه أنت معذور الشي قن زهور كأذان كالبو هلا كتنيا أنت لست بمعذور كبر ونجلنو يا دركو النسيان هلتنيا مرساتنو مرسات بإجاتنا هذا اللي منقدي اللي أرساه يجلا يسرساه يجلا لنا مرسات سوستنيا المجنون الجنون أنا نبر زهور سيبنا أبده أنا ما نبر سويه زهور مت أنا كزهور بفيت أبده سويه ابده هنا خلاص سلات كسلفة من يومين اللوم الصبي حتى يبلغ هتسان أكما دامس كم يدرس درس يمي أسلفة شو سلاوش من انتني اللوم الحدث الأكبر تلقوني جاسة مالت حيضي نفاس يعني يولد شوية دم كالات ويم يور أبا كالات ويم جنابا كهوني النزيه سوستو حدث الأكبر يبالالو النزيه كالهونو بستكر ليلاقن ومولو سلاثنا ما سالف آفك أدلهم طيب ما تشرشاو يزاري درساتش ما تشرشاو خمس سور تبدأ بقول بقرآن بمون بقرآن أمست السورة وشناتشو قل بلهم يجمرو سورة الجن قل أوحي إلي أنه استمع نفر سورة الكافرون قل يا أيها الكافرون سورة التوحيد قل هو الله أحد سورة التوحيد أو سورة الإخلاص الواتال سورة الإخلاص سورة الفلق سورة الفلق قل أعوذ برب الفلق سورة الناس قل أعوذ برب الناس أوكي نقريه زاري إيهن كالكوي بك أنيال خمسون خمسون خمسون يبنبر لما تأوصان إن شاء الله يعني ستون إن لالن سدست بلن እንደዚህ በእስልምና ያለው ሸሪዓችን ህግና ደንቦች እንማራለን ኢንሻአላህ። ኢደን ሱናኢያት ሁለት ሁለት ማለት ነው፣ ሱላሲያት ሶስት ሶስት፣ ሩባዒያት አራት አራት፣ ኹማሲያት ኸምሰ ኸምሰ፣ ሱዳሲያት ስድስት ስድስት፣ ሱባዒያት ሰብዓ ሰብዓ ማለት ነው። እሺ እንግዲህ ማይኩል እናንተ ወላሁ አለም ወሰለ ላሁ አላ ነቢይና ሙሐመድ ወአላ አሊሂ ወሰሕቢህ አጅማዒን። ዚና እንደ ቀላል ነገር የሚታይ ነገር አይደለም። ምክንያቱም የሰው ልጅ ኡስታዝ እንዳሉት ቁርአንም አላሁ ተዓላ በቁርአን ወላ ተቅረቡ ዚና ኢነሁ ከምን ብሎ እንደጠቀሰው አትቅረቡት ነው አለው ጭራሽ። ምክንያቱም የሰው ልጅ ከእንስሳ የሚለይበት የለም። እገሌ የገሌ ልጅ ነው፣ እገሌ የገሌ ዘር ነው ብሎን መቁጠር የምንችለው አላሁ ተዓላ ጥርት ባለ መንገድ ሲጓዝ ብቻ ነው። አሁን በዓለማችን ሀያ የሚባል ነገር የጠፋው ራሱ የዚና ላይ ስለበዛ ነው። ምክንያቱም የገሌ ልጅ ነው ብሎ ሀያ የሚባል ነገር ጠፍቷል በዘመናችን። ምክንያቱም የሐላል ላይ ጠፍቷል፣ ብዙም ርቋል። ኢብን በሙስሊሙ ኡማ እንኳ ስናየው ወላሂ አብዛኛው ብዙም ጥራት ያለው አይደለም፣ አላህ ይጠብቀን እንጂ። እና ኢንሻአላህ ይሄ ነገር በጣም የሰው ልጅ ዘሩ እንኳን አላሁ ተዓላ ዘር አይደለም ሐላል የሆነው ልጅ እንኳ በስሙ ያለ አባቱ መጠራት ምን ያህል አደገኛ እንደሆነ ይነግረናል። ያለ አባቱ ስሙን የአባቱን ስም ትቶ በሌላ መጠራት ራሱ በቁርአን አላሁ ተዓላ ምን ያህል አደገኛ እንደሆነ ሐራም አድርጎ ነው የጠቀሰው። መወለድ አይደለም ስሙን መቀየር ብቻ፣ የአባቱን ስም ትቶ በሌላ መጠራት አላሁ ተዓላ ምክንያቱም እንደዚህ አድርጎ ስለ እንትና ስላለን እና ኢንሻአላህ። እስራፍ የሚባለው ነገር ደግሞ አሁን በህይኔ ባለሁበት ሀገር ወላሂ ውጭ ያለን ሀገራችን እንኳ ምናልባት እዚህ ውጭ ያለን ሰዎች እኔ በህይወት እያለሁ ልጄ ይደሰት ይላሉ። ሱብሓነላህ ወላሂ በጣም የሚገርም ነው። ኡስታዝ እዚህ እኔ ባለሁበት ሀገር ያክስት ልጅ ያጎት ልጅ እብን እናት ደረጃ እንኳ አገር ቤት ምሳ በልተው ራት የሚደግሙ ዘመዶች እያሉ እኔ እስካለሁ ድረስ ልጆቼ ይደሰቱ ይላል። ቶይስ የሚባል ነገር አለ። በ$200 በ$300 ዝም ብሎ ያልሆነ ነገር ይገዛሉ። ሱቅ ውስጥ ከገቡ ይህን ግዛ ካለው ይገዛል። ለምን ስትለው እኔ እስካለሁ ድረስ ይደሰት ይላል። ቶይስ በ$300 ስለገዛህለት ምን ለውጥ ያመጣን? ያንተ ልጅ ቁርአን ብታስተምረው ሀዲስ ብታስተምረው አይሻልህም? ሲያድግ አንተን ሀያ ያደርግሃል፣ ያከብረሃል፣ የእናትና የአባትን ሀቅ ያውቃል። ግን ቶይስ ስለሰበሰብክለት በ200 በ300 ስለገዛህለት አድጎ እንኳ አባቴ እንዲህ አድርጎ ነው ያሳደገኝ አይልህም። ወላሂ ኡስታዝ በዚህ ባለንበት ሀገር እንደዚህ አድርገው ለፍተው አሳድገዋቸው አባትዮው ሀይ ስኩል ጨርሶ ዩኒቨርሲቲ እንኳ ጨርሶ ቢዝነስ ውስጥ ሲገቡ አባት ሙቷን እና ቶሎ ድረስ ሲባል ኮንቬንሽን ላይ ነኝ ይላል። ዝም ብላችሁ ቅበሩት ይላል። እንግዲህ የዚህ እንግዲህ እንደዚህ አድርጎ በ200 በ300 በአንድ ሺህ ዶላር የሆነ ቶይስ እየገዛ አሳድጎት መቃብር እንኳ አባቱን እንኳ አይቀብሩም እዚህ ሀገር። ግን ሀዲስና ቁርአን ቶይስ ከመሰብሰብ ይልቅ ሀዲስና ቁርአን በቁርአንና በሀዲስ አንጻችሁ ብታሳድጉት ቢያድግ ልጁ በነጠላ ጫማ ይሄድ፣ የአባትና የእናትን ሀቅ ያውቃል፣ የዱንያ ምንነት ያውቃል። እና አትታለሉ ለማለት ፈልጌ ነው። ይሄ እስራፍ የሚለው እንደ ቀላል ነገር አንየው። ኡስታዝ በቁርአን ቅድም ነግረውናል። ቁርአን ብዙዎቻችሁ በዑለማዎች ትሰማላችሁ። የኢስራፍ የሚባለውን ነገር እንዲሁ እንደ ቀላል ነገር አየው። ልጅን እስካለሁ ድረስ ይደሰት ይላል። እና ይሄ ነገር ጎጅ ነው፣ ልንጠነቀቀው ይገባል ለማለት ነው ኢንሻአላህ። እና ቅድም ያው ኡስታዝ የጠቀስኩት ይሄ አንድ ሰው ለምሳሌ ሚስት ያላት ሴት ከሌላ ሰው በጎን ሸውዳ ከዚና ከወለደችው ያ ሰውዬ ያሉት ማለት ነው ያ ሰውዬ ለምሳሌ ቢታወቅ ሁለታቸው ከታወቁ ግልጽ በሆነ አማርኛ ማለት ነው እነዚያ ሚስት ባል ያላት ሴት ከዚና የወለደችው መሆኑ 100% ከተረጋገጠ ምስክሮች ከተገኙ ሁለታቸውም እርምጃ ይወሰድባቸዋል። ካልሆነ እሷ ለምሳሌ ያ ሰውየው ራሱን የገኔ ነው ቢል እንኳ ልጁ ሊሰጠው አይገባም። ምክንያቱም የኔ ነው አፉን ማፈሩ ቀርቶ የኔ ልጅ ነው ብሎ አፉን ሞልቶ መናገሩ ራሱ ያ ሰውዬ ራሱ እንኳን ልጁ ሊሰጠው ቀርቶ ሌላ እርምጃ ይወሰድበታል ማለት ነው። ለዛ ለባልዮ ነው ልጁ ሀቅ የሚሆን የሚወስደው ማለት ነው። ባል ከሌላት ምክንያቱም ነው የሚሉት እኮ የዚና ልጅ ማለት ነው። ልጄ የኔ ነው ብሎ እንኳ ወደ አባቱ ወደ እናቱ ነው የሚሄደው በአብዛኛው ባል የሌላት ሴት እገሌ የኔ ልጅ ነው ብሎ ቢመጣ አይሰጠውም። እናቱን ነው የሚመለከተው። ውርስ እንኳ መውረስ ወደ እናቱ ነው እንጂ የሚሄደው አባቱ የኔ ነው ብሎ አንድ ሰው መጥቶ ልጄ የኔ ነው ደግሞ አሁን በዘመናችን አለ ይሄ ዲኤንኤ ምናምን ይሉት ነገር አላሁ ተዓላ ያን ሁሉ ምንም አይንትን አይለው። ምክንያቱም በሐላል ያልተወለደ ልጅ በዚና የተወለደ ልጅ የኔ ነው ብሎ አፉን ሞልቶ ሊወስደው አይችልም። የእናቱን ብቻ ነው የሚል ከየት እንደመጣ አይታወቅ፣ ሊወርሰውም አይችልም። እና ብዙ በዚህ አይነት ነው የሚሄዱ ወንድሞች ካሉ የኔ ነው ብሎ አፉን ሞልቶ ልጄ የኔ ነው ብሎ ማለቱ ጭራሹን አያሰድም ማለት ነው በዲን አልኢስላም። ምክንያቱም በጣም ቆሻሻ ጸያፍ ነገር ነው በጣም ይሄ ዝሙት የሚባለው ነገር። አላሁ ተዓላ የሰው ልጅ ንጹህ በሆነ መልኩ መሄድ የዘረጋውን መስመር ያቆሸሸ ስለሆነ አፉን ሞልቶ የኔ ልጅ ነው ብሎ ሊናገር ጭራሹን አይገባም፣ ልንሰጠውም አይገባም በሸሪዓ በዲን አልኢስላም ማለት ነው። እና ኢንሻአላህ እነዚህ ደግሞ ኸምሱን ላ ያዕለሙሁነ ኢለላህ ያልኩት በዚህ ጨርሳለሁ ኢንሻአላህ። እንግዲህ በሙስሊሙ ኡማ ወደ ሌላው አንሄድ። በሙስሊሙ ኡማ ትልቁ ችግር ያለብን እኛ እዚህ ላይ ነው። አላሁ ተዓላ በቁርአን የተነገረንን ካላመነ ሙስሊም ልንባል አንችልም። አላሁ ተዓላ ከራሱ የበለጠ በምን ማን ሊያስተዋውቅ ትፈልጋላችሁ? ከረሱል ዓለይሂ ሰላቱ ወሰላም የበለጠ ማን ሊያስተምረን እንፈልጋለን? ረሱል ዓለይሂ ሰላቱ ወሰላም ከእሳቸው የበለጠ እንግዲህ ሃርቫርድ ዩኒቨርሲቲ የል ዩኒቨርሲቲ ምናምን ተምሬ ብለህ የእነሱን እዚህ መድረክ ላይ ቆመው ሰውን ጦጣ ነው ዝንጀሮ ነው የሚሉ ሰዎች እነሱን እንደ መምህር አድርገን የረሱል ዓለይሂ ሰላቱ ወሰላምን ንግግር ዝቅ አድርገን ልንመለከት ነው? ሱብሓነላህ። እንግዲህ በዚህ ሀገር እንደምናየው ኡስታዝ ትልቅ ተማሪ ትልቅ ዩኒቨርሲቲ አስተማሪ የተባለው መድረክ ላይ ቆሞ ምንድን ነው የሚያስተምረው? ሰው ጦጣ ነበር ዝንጀሮ ነበር እያለ ነው የሚያስተምረው። ሱፉን ለብሶ ህፃን ልጅ እንኳ የማይቀበለው አቅል የማይቀበለው። እንግዲህ አሽረፈል ኸልቅ የሆኑት ረሱል ዓለይሂ ሰላቱ ወሰላም ያስተማሩነን ትምህርት ተራ ነገር አድርገን ማየት ይገባናል? ላ ምንድን ነው ረሱል ዓለይሂ ሰላቱ ወሰላም አላሁ ተዓላ በቁርአን ነቢይ ይሁን ማንኛውም ይሁን ሁሉም ደረጃ ሌቭል አለው። ለሁሉም የእናትን ሐቅ እንኳ አላሁ ተዓላ እስከ መጨረሻው ከስሙ ቀጥሎ ወቀዷ ረብከ አላ ተዕቡዱ ኢላ እያሁ ወቢልዋሊደይን ኢሕሳናን አሉ። ከስሙ ቀጥሎ አላሁ ተዓላ የወላጆችን ሐቅ ነው ያስተዋወቀው። ግን የወላጆች ሐቅ ያን ያህል በጣም ቦታ ሲሰጠው የአላህን ሐቅ እስከ መጋፋት ይሄዳል ማለት አይደለም። እና ደግሞ አሁን ወልዮችን ወንድሞቻችንን ትላልቅ ዑለማዎችን ስናከብር ለሁሉም እንኳን ተራ ሰው አይደለም ነብዮች እንኳ ደረጃ አላቸው። እና አሁን ብዙ ወንድሞች የሚሸወሩት ምንድን ነው? ከጅህልና የመነጨ ዝም ብሎ ተራውን ሰው ጥምጣም ስለጠመጠመ ብቻ ጥምጣ አንዱን ወንድምን እንኳን ዓሊም አይደለም ጓደኛህን እንኳ ማክበር እኮ ዲናችን ወንድምህን ማክበር በጣም ግን ያለ አግባቡ ወደድኩ ብለህ ለአንዱ ጥምጣም ስለጠመጠመ ብቻ ገይብ ያውቋን ያልከው መስመር ትለቃለህ፣ ከሽርክ ውስጥ ይከተሃል። ብዙ ወንድሞች ሽንጣቸውን ገትረው የሚከራከሩት ዑለማዎችን የሚጠሉት ሸኾቹን እንግዲህ ገና ወደፊት የሚመጣውን ነገር ሁላ ገይብ ያውቃሉ ብለው ሽንጣቸውን ገትረው ሲከራከሩት አለ። ኡስታዝ እኔ ወላሂ ብዙ ሰው አጋጥሞኛል። ነብዩ ሙተዋል ሲባል ፊታቸውን ኩስትር የሚያደርጉ ሰዎች አሉ። እንዴት ይሄ ደፋር ነብዩን እንዴት ሙተዋል ይላል? ያለኝ ሰው ያጋጠመኛል። እኔ የምላቸው እስ ተመልከቱ ወላሂ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ኩሉ ነፍሲን ዛኢቀቱ ልመውት ኢነከ መይቱን ወኢነሁም መይቱን ወማ ጀዓልና ሚን ቀብሊከ ልኹልድ አፈኢን ሚተ ፈሁም ልኻሊዱን ኩሉ ሸይን ሃሊኩን ኢላ ወጅሁ። ይህን ሁሉ የቁርአን አያት ጥሶ እንኳን ሌላ ቀርቶ ሸኾቹ ሞቱ ሲባል የሚቀየሙ ሰዎች አሉ። ነብዩን ወደድን ብለው ነብዩ ሙተዋል ሲባል እኔ ወላሂ አንድ ቀን የሆነ ትምህርት እንትን የሆነ ቦታ የተቻለን ያህል ዝም ብዬ ዳዕዋ ሳረግ ስለ ሙሳ እያወራሁ ነው። ሙሳ ዓለይሂ ሰላም ካለፉ በኋላ ስል አንድ ሰው ተነስቶ ወጥቶ ሄደ። ሙሳኒ አለ ከሊሙላህ ኡሉል አዝሚ ሚን ረሱል እንዴት ሞታ ይላ ብሎ ከመስጊዱ ወጥቶ ሄደ። አንድ ሱብሃንአላህ። እንግዲህ እንደዚህ አይነት ወንድሞች አሉ ኡስታዝ። እና ወላሂ አላብዛባችሁ፣ ይሄ ሁሉ ከምን የነጫ ነው? ከዑለማዎች አንራቅ፣ ዲናችንን ነው ቁርአን እንማር ለማለት ነው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወረህመቱላህ ወበረካቱ። ኡስታዝ ሑሴን ሳትወጣ ስላሳቀኝ ነው። እውነቴ ነው፣ በጣም አሳቀኝ። ያለ እኮ ነው የተናገረው፣ አሁን ያለ ነገር ነው። እኔ አንድ ነገር ልጠቅስ ነኝ። አሁን አንደኛው በተወለድኩበት ከተማ መንደፈራ የሚባለው በዛ ጊዜ ጦርነት ነበር። በዛ በኤርትራና በኢትዮጵያ ነበረ ከባድ ጦርነት፣ ብዙ ሰው ይሞት ነበር። እንደዚህ በዚህ ጊዜ አንዱ አስተማሪ ነው በሙሉ የእንትኑ የመሀይምነት እንትን ትምህርት አለ አይደለም? ምንድን ነው የምትሉት? በትግርኛ ምጥፋ ድንቁርና እንለዋለን። ድንቁርና የሚጠፋበት ትምህርት በአማርኛ ንገሩኝ እስቲ፣ ምንድን ነው የሚባለው? ይህ እነዚህ ትላልቅ ሰዎች የማያነቡ የማይጽፉ ሰብስበህ ስታስተምራቸው ምንድን ነው የሚባለው? እስቲ እንደምትሉኝ መሰረተ ትምህርት አይደለም። ምንኪን ይሆናል መሰረተ ትምህርት። እሺ እንበለው። አሁን ብዙ ሰዎች ተሰብስበው ነው በአንድ ትልቅ አዳራሽ ነው ይሄ አስተማሪ መጥቶ እንትን መሐደራ ያደርጋል ማለት ነው። አሁን የውል ጦርነት አለ፣ ሰው እየሞተ ነው፣ አውሮፕላን እየደበደበች ነው፣ ምን በቃ በሰው ተባረዋል፣ ወደ ሱዳን የሚሄደው ምን የጭንቅ በጣም በችግር ነው ያለው ሰው። ሰውየው ያስተማረ ምን ይላል? እኛ እኮ ከዝንጀሮ ነው የተፈጠርን እና ከዝንጀሮ በኋላ ከዛ በኋላ ቀስ በቀስ ወደ ሰው ተቀየርን። መጀመሪያ ቡራብሬ ነበርን፣ ከዛ በኋላ ወደ ዝንጀሮ ሄድን፣ ከዛ በኋላ ቀስ በቀስ ሰው ሆንን ምናምን ብሎ ሲያስተምር፣ አንዲት ሽማግሌ ሴት እኮ ነች፣ የሰማኒያ አመት ልጅ ነች፣ የ80 75 እጅዋ ወጣትኛ። እሽ ማማ በዩ አላት። ከዛ በኋላ ስማ ልጄ አለችው፣ ከዘንጅሮ እንደ ተፈጠርክ እንኳን ንግግር ያስታውቃል አለችው። እኛማ ከዘንጅሮ አይደለንም፣ አምላካችን ለአዳም ከአፈር ነው የፈጠረው። ከዛ በኋላ ሂዋን አወጣና ከዛ ነው የመጣን። አንተ ግን ከዘንጅሮ መወለድህና መፈጠርህ በአፍህ ራስ መስክርሃል። አንተ ነህ ከዘንጅሮ እንጂ እኛ አይደለንም አለች። ሁለተኛ ነገር አለችው፣ ስማ ልንገርህ፣ የረገጥካት መሬት የማን ነች? የአላህ። የምታተነፍሰው ንፋስ የማን ነው? የአላህ። የምትጠጣው ውሃ የማን ነው? የአላህ። መጀመሪያ የምትኖርበት መሬት ስራ አለችው። በዛ አንተ የፈጠርከው መሬት ሆነ እንደ ፈለግ ተሳደብ አለችው። ከዛ በኋላ የምታተነፍሰው አየር አምጣ ፍጠር። የአላህ አየር እያተነፈስ የእሱን ውሃ እየጠጣ የእሱን ምግብ እየጠጣ በመሬቱ ረግጠህ እንዴት ትናገራለህ? አታፍርም አለችው። አታፍርም አንተ የፈጠረህ ጌታ የፈጠረው ነገር እየበላህ እየጠጣህ እየተጠቀምክበት እንዴት እንደዚህ ትላለህ? አንተ የዘንጀሮ ልጅ ሰደበችው። በቃ እፍራል እንደዚህ በቃ ጎንበስ ብሎ ምንድን ነው ወላሂ እንትን አለ። ባልናገር ነበር አለ። በጣም ተጸጸተና ሊያለቅስ ትንሽ ነው የቀረው። እና እውነቴ ነው ይህቺ ሽማግሌ ነች፣ ምንም አልተማረችም ምንም፣ ግን በአእምሮዋ በዛ አላህ የፈጠረው ንጹህ አእምሮ አድርጋ መለሰችለት። አንድ ቀን ይባላል ሰይድና አቡ ሐኒፋ በመንገድ ይሄዱ ነበርና አንዲት በጣም አሮጌ ሴት ነች፣ ፀሐይ ፈልጋ እዛ ደጃፍ ሆና ፀሐይ ትወስድ ነበር። ከዛ በኋላ ምን አላት? ያ አጁዛ ምናምን አሏት አቡ ሐኒፋ። ከይፈ ተዕሪፊን አና አላህ መውጁድ ብሎ ጠየቀዋት። አይ አለችው፣ ሰማኡን ዛቱ አብራጅ ወአርዱን ዛቱ ፊጃጅ ወቢሓሩን ዛቱ አምዋጅ አፈላ የዱሉ ዛሊከ ኩልህ ዓላ ልዓልይ ልቀዲር። ምንድን ነው የአላህ መኖሩን ደግሞ ማስረጃ ትፈልጋለህ አንተ? ምንድን ነህ አንተ አለችው። ሰማይ ስንት ከዋክብት ያዘለ፣ መሬት ስንት ሸለቆና ስንት ቀዳዳ ቦታ ስንት ተራራ ያዘለ፣ እንደገና ባህር በማዕበል አድርጎ ሲናገር ተስቢሕ ሲያደርግ እየዋለ እያደረ አላህ ለመኖር ደግሞ ማስረጃ ትፈልጋለህ? ፈቃለ አቡ ሐኒፋ ዕልሙ ልዓጃይዝ ኸይሩ ምን ዕልምና ሉ ይባላል። የዓጃይዝ የአሮጌ ዕልሞች ዕልም እኮ በጣም ከኛ ይበልጣል ምናምን ብሎ በጣም አስደነቁ። አልተማረችም ይህች ነች፣ ቀኝ ወደ ግራ አታቅም፣ አሊፍ ባ አትልም። ያው እንትኑ ማነች ይህች ረብዓት ልዓደውያ እንዳለችው አሊፍ ቁማ ነው ወይስ ገደም ብላ ነው አታቅም ይቺ ሴት። ላኪን ጭንቅላቷ አላህ የፈጠረው ነው ያለው በዚህ ተናገረች። እሺ ደግሞ አሁን ኡስታዝ ኑር ሁሴን ያሳቀኝ ምንድን ነው ነቢዩላህ ረሱል ሰለም ሞተው ብሎ የሚያዝኑ አሉ አይደለም እንዴ? እኔ ላስቃችሁ፣ ብዙ ጊዜ ነገርኳችሁ ይህ ነገር። ጀማል አብዱልናስር ሁላችን እናውቀዋለን፣ የግብጽ መሪ የነበረው በጣም ትላልቅ መሪዎች ከሚባሉ ይባላል። እንግዲህ ከዛ በኋላ በዲንና በሸርዕ ሚዛን ስንመዝነው ግን ሌላ ሰው ሆነ ተገኘ። አልሙሂም ጀማል አብዱልናስር በሀገራችን ታውቃላችሁ፣ ወላሂ አባቶቻችን ሳይተኙ ያድሩ ነበር። ኢዛአት መስር፣ ኢዛአት ሞንቲ ካርሎ፣ ኢዛአት ቢቢሲ ምናምን ከፍቱና ጀማል ሊናገር እኮ ነው ይባላል። ጀማል ዛሬ ሊናገር ነው ከተባለ ሰው አይተኛም በሀገራችን። በጣም አረብኛ መስማት አረብኛ አይገባውም፣ ግን በቃ ጀማል ከተባለ ጀማል ነው ኸላስ። አሁን ጀማል ሞተዋል። ከሞተ በኋላ ሰው አለቀሰ፣ ጀማል ሞተ ምናምን ይባላል። እውነት ነው፣ በዛ በሀገራችን እኮ ነው። አሁን አንዲት አሮጌ ሴት ነበረችና ሽማግሌ ነች። ምን ነው ምን ነው ሆናችሁ ልጆች ምን ሆናችኋል ምናምን ትላለች። እንዲህ አልሰሙ እንደማይ ምንድን ነው ጀማል አብዱልናስር እኮ ሙተዋል። ከዛ ሰው አታውቅም፣ ጀማል አታውቅም፣ ምን አታውቅም። ሰው ሲያለቅስ ስለሰማች ብላ አለቀሰች ሴትዋ። ከዛ ኋላ አንዱ መጣና እንዲህ ምን ነው ማማ እንኳን ጀማል አብዱልናስር ረሱል ሰለላሁ ዐለይሂ ወሰለም እንኳን ሙተዋል ሲሏት፣ እረ እሳቸውስ መቼ ነው የሚሞቱ? መቼ ነው የሞቱን? እሳቸውስ ሰው አለቀ አትሉኝ እንዴ? ሰው አለቀ አትሉኝ እንዴ? ትላለች። እንዴ መቼ ነው የሞቱን? እሳቸውስ ምንድን ነቢያችን አታቅም፣ ጀማል ሙተዋል፣ ጀማልም አታቅም፣ ረሱልም አታቅም። በቃ ዝም ብላ ታለቅሳለች። ግን ከእስላሞች አንዷ ነች እሷ። ዋን ታውዘንድ ፋይቭ ሀንድረድ ሙስሊም አሉ ከተባለ ይህችን ሴት ጨምረህ ነው። ያ ደግሞ ኡስታዝ ኑር ሁሴን ያሉት ለምን ነቢያችን ሙተዋል ብለው የሚቆጣ እነሱን ጨምረህ ነው እስላም የሚባሉ እንግዲህ። እና ጉድ ነው ሐቂቀተን። ለዚህ ሁሉ ጅህልነት ጨለማ የሆነው መድኃኒቱ አንድ ብቻ ነው። ተንበርክከህ ዓለም ላይ ዓለም ጎን ለጎን ተቀምጠህ ዒልም መውሰድ ብቻ ነው። ሙሲሃ ማይክ ላንቺ። አሰላሙ አለይኩም ወረህመቱላህ ወበረካቱ። እንሻላ ይሰማችኋል። ጉንፋን ይዞኛል ትንሽ። አሰላሙ አለይኩም። አልተሰማም? ኦኬ። ጀዛኩም ላህ ኸይር። እንግዲህ እኔ ያው ሙባህ ከሚለው ጀምራለሁ። እንሻላ ብዙ ገልጸዋል። ከነዛ ውስጥ አንዱ ሙባህ ነው። እንግዲህ አላህ ስብሓነ ወተዓላ ለእኛ ሀላል ያደረገውን ነገር መጠቀም ማለት ነው። አጅር አለው ከእንትን ካልንበት የሆነ ነገር እየመጣ እያስቸግረኝ ነው። ካልተሰማችሁ ሁለት ሁለት ስጡኝ እንሻ አላህ። እና ይሄ እንግዲህ አላህ ከሕፍዘን ነፍስ ጋር እዚህ ጋር ተገናኘ ማለት ነው። አሁን ለምሳሌ ምግብን መብላት ሙባህ ነው። ነገር ግን ከበላ ነውም አጅር የለውም፣ ከተው ነውም ቅጣት የለብንም። ነገር ግን አንድ ሰው ነፍሱን ህብዘን ነፍስ የሚገባው እዚህ ነው። ነፍሳችንን ለመግደል ራሳችንን ለመጉዳት የምናደርገው ከሆነ እዚህ ላይ ሙባህነቱ ወደ ሀራም ይቀየርብናል። ለምሳሌ ራስን ከምግብ አድማ አድርጎ መግደል ከዚህ በፊት እንደተማርነው ማለት ነው። ህብዘን ነፍስ በዚህ ላይ እንጨምረዋለን ማለት ነፍሳችንን መጠበቅ። ሌላው መክሩህ ሆኖ ስብሓንላህ ጠላቅ ጠላቅ ባይኖር ኖሮ ስብሓንላህ አላህ ስብሓን ወተዓላ ዘንድ የተጠላ ነገር ነው። ነገር ግን አላህ ስብሓን ወተዓላ ሀላል አረገው። ወይም መርዝ መጠጣት የመሳሰሉት ነገሮች ስብሓንላህ ሕፍዘን ነፍስ ውስጥ ይገባል። ሙባህ ነው። መርዝ መጠጣት ሙባህ አይደለም። ነፍስን መጠበቅ አለብን። ለሕፍዘን ነፍስ ማለት ነው የሚገባው። መርዝ መጠጣት ያው ሙባህ አይደለም። ፈርስት ኦፍ ኦል አላህ ስብሓነ ወተዓላ ሰዎች ራስን ከሚገሉበት አንዱ እሱ ነው እና አላህ ደግሞ ነፍስን መግደል በጣም በትልቁ የከለከለው ሐራም ያደረገው ነገር ነው። ሌላው መክሩህ ያልኩት እንግዲህ ጠላቅ በጣም የተጠላ ነገር ነው። በአላህ ዘንድም በማንኛውም ሰው ዘንድ ግን ሱብሃንአላህ ካየነው አንዳንድ ጊዜ ወላሂ ይሄ ራህማ ነው የሚባልበት ደረጃ የሚደርስበት ጊዜ አለ። ባልና ሚስት በጣም በማይስማሙበት ሰዓት፣ በጣም የሚጎዳዱበት ሰዓት አለ። በዛን ሰዓት አላህ ያንን ሐላል ስራ አረገው የሰው ልጅ ይጠቀምበታል ማለት ነው። ሌላውን ልጠቅሶ መፈልገው ሱብሃንአላህ አያቴኒ ምን ኪታቢላህ ተተዓለሙሁነ ኸይሩን ሚን ናቀቴኒ ከውማመቴኒ የሚለውን ረሱል አለይሂ ሰላቱ ወሰላም ያሉት በእኛ ደረጃ ስናየው ከቪላ ከመኪና ከቆንጆ ቤት ከቆንጆ ልብስ ከሁሉ ነገር የተሻለው አላህን ሱብሓነሁ ወተዓላ መገዛት ነው ማለት ነው። በጠቅላላው አነጋገር አያቴኒ ምን ኪታቢላ ማለት ለምንድን ነው የምንቀራው? ቁርአንን ለመገዛት ነው አይደል? አላህ ሱብሓነሁ ወተዓላ አላህን ለመገዛት ሕፍዘ ዲን ውስጥ ይገባል። ሕፍዘ ዲን ነው ራሱም አርስቱ የነገሩን ኡስታዝ። እና ይሄን ሁሉ ከምናረግ ምክንያቱም አላህ ሱብሓነሁ ወተዓላ የምንችለውን ያህል ማለትም የምንኖርበትን ሕፍዘ ነፍስ እስካለን ድረስ ማለት ነው ነፍሳችንን መጠበቅ የምንችልበት ደረጃ ያህል እንሰራለን፣ እንበላለን፣ እንጠጣለን፣ እንተኛለን። ከዛ በላይ መሄድ የለብንም። ለምን? ዲናችንን ለመጠበቅ ከሰነፍን። አሁን ለምሳሌ እኔ ሁለት ስራ መስራት አለብኝ። ለምንድን ነው የምሰራው? መኪናዬን በጣም ቆንጆ መኪና ልገዛ። የምታስኬደኝ የምታመላልሰኝ መኪና አለችኝ፣ በቂ ነው ለእኔ። ምኖርበት ጥሩ ምኖርበት በቂ ቤት አለኝ። ረሱል አለይሂ ሰላቱ ወሰላም ምን አይነት ቤት ነው የሚኖሩት ብለን ማሰብ አለብን። አይሻ እሳቸው ሲሰግዱ በተኛችበት እንደሚነካኩ ሁሉ ነው እናውቀዋለን። እንደገና ሆዳቸውን በድንጋይ አስረው ነበረ ረሱል አለይሂ ሰላቱ ወሰላም የሚኖሩት። እኛ ግን እምንበላዋለን፣ አልሐምዱሊላህ፣ ምንጠጣዋለን፣ ምንለብሰዋለን። እንደገና ደግሞ ምንሄድበት መኪና አለን። ግን መኪናዬ የተሻለ እንዲሆን፣ ቤቴ ቪላ እንዲሆን፣ ልጆቼ ከሁሉ ሰው በላይ እንዲለብሱ፣ እንዲበሉ፣ እንዲጠጡ፣ ሁሉ ነገር ከሁሉ ከሚገባኝ በላይ ካረኩት በዚህ ሰዓት አላህ ሱብሓነሁ ወተዓላ ዲናችንን የማንጠብቅበት ደረጃ ነው የሚያደርሰን። ምክንያቱም ዲኔን ለመጠበቅ ሰላቴን መስገድ በሰዓት ያለብኝ ሁለት ስራ ከሰራሁኝ ሰላቴ ይቋወሳል። እንደገና ደግሞ ሁለት ስራ ከሰራሁ እንደዚህ ቁርአን አልቀራበትም። ሁለት ስራ ከሰራሁ ዝክር ማረግበት ታይም የለኝም። በዚህ አይነት ሁኔታ በጣም ዲኔን እነካዋለሁ። ስለዚህ አላህ ስብሓነ ወተዓላ የሰጠኝን ያህል ተጠቅሜ የምሰራው አላማዬ ወዴት እንዲያደርሰኝ ነው፣ ከተማ ነው፣ ከዛሬ ማለት ነው ዲኔን ለመጠበቅ የሚያደርሰኝ። ቅድም ኡስታዝ እንዳሉት አንድ ባስ የት እንዲያደርሰኝ ነው? ሀጅ መሄድ ከሆነ ሀጁ ጋር እንዲያደርሰኝ። ዋናው ነጥቡ የቱ ጋር ያለው? ሀጁ ነው። እኔ አሁን ካልበላው ካልጠጣው ደግሞ እተኛለሁ፣ ይደክመኛል፣ ሰላቴን በሰዓቱ ለመስገድ ያቅተኛል፣ ቁርአን መቅራት ያቅተኛል፣ ዝክር ማድረግ ያቅተኛል። ይሄ ምንድን ነው? ከበላው ከጠጣው የት እንዲያደርሰኝ ነው? ኢባዳ እንዲያደርሰኝ። አብዛኛውን ነገር በዚህ አይነት ገምቼ ወደ ኢባዳ ማዘንበል እንዳለብኝ ነው። ሌላው የመጨረሻው ሕፍዝ ነስል ያሉት ኡስታዝ ኑር ሁሴን እንትን ብለውታል። ግን በጠቅላላው አነጋገር አንድ ዘርን አታበላሹ ሲባል ረሱል አለይሂ ሰላቱ ወሰላም እንግዲህ ምን አሉ? አልመርአ ኢዛ ዘነት ኑሲበት አልወለዱ ኢለይሃ ኢንካነት ቢላ ዘውጅ ወኢንካነት ቢላ ዘውጅ፣ ባል ከሌላት ወደ እሷ ነው ስም የሚጠራው ማለት ነው። በእሷ ስም ነው የሚጠራው። ወይም ካነላ ዘውጅ ኑሲበት ኢላ አቢ፣ ባል ካላት ደግሞ ወደ አባትየው ነው ስሙ ልጁ የሚጠራው። ለምሳሌ መሐመድ አብደላ፣ አባቱ አብደላ ከሆነ እንትን ካለች ያገባች ሴት ከሆነች ወደ አባቱ ነው ስሙ የሚጠራው። ያላገባች ሴት ከሆነች ግን ስሙ ዚና ካረገች ወደ እናቱ ነው የሚጠራው። ሌላው ግን አልወለዱ ሊልፍራሽ ትክክል ከሆንኩኝ ኡስታዝ ወሊል አህል ሀጀር ያሉት ትክክለኛውን አረብኛ ካነበብኩት እንሻአላህ። አሁን ይሄ ምንድን ነው? ባል ያላት ሴት ሌላ ሰው መጥቶ አንድ ሰው ይመጣና አሁን ባል አላት ሴትዮዋ ሌላ ሰው ዚና አድርጓታል እና ያ ሰው ይመጣና ይሄ ልጄ ነው ብሎ ቢል የመጀመሪያው አተረጓገም ማለት ነው። ይሄ ልጅ ልጄ ነው ቢል ምንድን ነው የሚባለው? አፍህን ዝጋና ከዚህ ቦታ ሄድ፣ አባት አለው ባል አላት ሴትዮዋ፣ ስለዚህ ያንተ ልጅ አይደለም ይባላል። በሁለተኛው ደረጃ ደግሞ በዚና ብታመጪውም በዚና ብታመጣውም ባሏ እሱ ነውና ለባሏ ነው የመጀመሪያው እንዳለ ይሆንና፣ ሁለተኛው ደግሞ ምንድን ነው? ወሊል አህሊ ሀጀር የሚለው ቅጣት፣ ዛኔው ቅጣቱ ይገባዋል፣ ጀልዳ አለበት ለማለት ነው። ሁለቱም ባልም ሚስትም ቅጣቱን ይቀጣሉ ለማለት ነው። በጠቅላላ አነጋገር ባል ያላት ሴት አንድ ሰው መጥቶ ይሄ ልጄ ነው ማለት አይችልም። አላህ ስብሓነ ወተዓላ ከእንደዚህ አይነቶቹ ይጠበቀን። ወጀዛኩሙላህ ኸይር። بارك الله فيك أم سهام. نعم السنة ترجمه يا تشي قال تنش انبي على تشيش نقر وللعاهر عاهر نو عاهر سيتا دار مالت نو يعني الحجر الولد للفراش لجو لباته نو لبالو مالت نو وللعاهر يعني بزنا زنا درقات سو الحجر يعني تنو أفر إن جور سونجي لجو أن ستهم ما لثنو لثنيا ترقلون دم ولا تون بدن جاي متعلو إيشي أهون يتكسر شو مسهام سلة مكروه يميلون نجار ونموج بدن بسمون يهون بتري طلبة العلم علمي متطلب سوتش مكروه يمي بالو بفيك هدرجانو كنقال لاتشو በፊቅህ ደረጃ ነው መክሩህ ሙባህ ሱና ዋጅብ ፈርድ ምናምን የምንለው በፊቅህ ደረጃ ነው እንጂ በቁርአን ደረጃ መክሩህ ማለት በጣም በጣም ትልቅ እንትን ነው። እና ምሳሌ ልሰጣችሁ ነኝ። አሁን ምሳሌ በሱረት ልእስራ ምን ይላል አላህ ስብሓነ ወተዓላ? ወአውፉ ልከይለ ኢዛ ክልቱም ወዚኑ ቢልቅስጣስ ልሙስተቂም ዛሊከ ኸይሩ አሕሰኑ ተአዊላ ብሎ ምን ይላል? ولا تقف ما ليس لك به علم يعني يالهون نجر يالسمه نجر يالوكو نجر التورا التواش اشي ان السمع والبصر والفؤاد كل اولئك كان عنه مسؤولا يمتناجروا يمتسماو يمتايو بمولو تتاياك ان تهلباتشو النزي هلوم كذا قتلوا من عليه. ولا تمشي في الارض مرحا بكراتنا بثئب تنكبارها تهيد انك لن تخرق الارض ولن تبلغ الجبال طولا بتقتر بتقتر بتقتر مريتونا تقفروا باجره مريتونا تبسوا زين بلا انهم تقتروا ويم دومو قومه تشمرالو بلا تقتره تقتره دومو تراراونا تدرسم الى الله سبحانه وتعالى. لا تمشي في الارض مرح مرح مالت بكرات تنكبرر كاتهيد انك انت تنكبرر يمهد كراتنيا انك تبتنيا لن تخرق الارض مريتوانا باقري هرقها تبسوم التفرسوم ولن تبلغ الجبال طولا لما تقترة تقترة تمتع تمتع لما ترالان لمدرسة تتشلم يلنا نزي بتقام تلالك ونجروش ناتشو هذا لمن دي كذاك الطلوب من عليه. كل ذلك كان سيئه عند ربك مكروها يهلو تقتره مهد تأبيت مارق شي مواشت يالسمى هون اقر سميت شمالت شهادة الزور مارق جور هنا لما قطعتر اينها لما قطعتر بمولو كبار كبار هون وانجلوش ناشو ومجار شاقل عند ربك مكروها الله بتعامي متقلاتشو نو سنل خلاص يكو مكروه نو اللي مالتا يتشلم أن يتشلم مكروه بقرآن للا ترقو لو مكروه يالنو نياقن بفكه درجانو نا لب بلو طلة العلم إلا إن شاء الله يمج أرشاو إن شاء الله. أم رضوان اختناق قرأتش بك أنا المسلم إشي أم رضوان ما يكفري.